مايك فري. السلام عليكم ورحمة الله وبركاته أستاذ تشاكوية إيمان بسيلو إجينا وطاونا تناقل يانتلب بسيلو قنت نشكر بلوه نبرا انقدي مكرانو نزي سوستاينت لبنو يالو عندن ياو بزو ونجل ميسرو بسرو قطرم بطقر نتب لباتشو إيه تقرى فاينالي هلوم لباتشو تقرم ميهوننا ግን ተውባ ካደረጉ በጠቅላላው ወደ ነጭ የሚቀየሩ ናቸው። ሁለተኛው ደግሞ ተውባ ሳያደርግ የከፈሩ ሰዋውን አለይህም ዳዕዋ ቢደረግም ባይደረግም ምንም ለውጥ ማያመጡ ናቸው። ሶስተኛው ደግሞ ከነቢይላህ አደም እስከ ነቢያችን አለይህ ሰላቱ ወሰላም ዳዕዋ ቢደረግላቸው የማይመለሱ ልባቸው እየተቆለፈ الله سبحان الله سبحانه وتعالى قلفو يقلفباتشو نفاقنا كفرو لماوطات ايشرم بمن ماينت اوريدي سيل دي هنا لب يالاچو ناتشو انغدي يني ما دب باذن الله يا مجمراوچون يادرغن وانجل سرتو توبه ادرغو يتقرو لب ودنچ كادرغلاچو الله يادرغن اسوم نو بيي نو ني انغدي ما سبوا الله يعلم يوستين مياك الله نو الله يعلم ما يكفي ويني ويني البل أمت الله لا الكسلش ويني ويني انديت نوم يعلق سوسو سيموت نيال شو من قدي انديت اندازي تيار لشو أمت الله تقروا مرسي مالسا شال قنب مجرشا ከአንደኛው ያድርገኝ አንደኛው እኮ በጣም ጨለማ እኮ ነው አንደኛው እኮ በሚሊዮን በሺ የሚቆጠሩ ዘንብና ወንጀል አርጎ ልቡ እልም ያለ ጨለማ የሸፈነው እኮ ነው ተውባ ቢብል በል ምንም ነገር አላወቅንምኛ ላኪን ልቡ የጨለመ ነው ከሱ አያድርገኝ ነው የሚባለው ከሁለተኛም አያድርገን ከሶስተኛም አያድርገን ምንድን ነው የሚያደርገን ንጹህ ልብ ይስጠን ሁሉ ጊዜ በኢማን በተስቢህ በተህሊል በዒባዳ በእንትን የምንሆን ያድርገን እንጂ እነዛ ሶስት አይነትማ በጣም መጥፎ ናቸው ግን ምንድን ነው የተገለጸው ደረጃቸው ብቻ ነው የተገለጸው ለምሳሌ ምን ልበላችሁ በጣም ሪባ የሚበላ ሰው መጥፎ ነው እንላለን ሪባ በልቶ ሪባ ብሉ ብሎ ሪባ መብላት አለባችሁ ብሎ ደሞ ዳዕዋ የሚያደርግ ደሞ ከሱ የባሰ ነው ተማም ይሄን ሁለቱም መጥፎ ናቸው ሪባ የሚበላ መጥፎ ነው ሪባ ብሉ ብሎ ደሞ ዳዕዋ የሚያደርገው መጥፎ ነው ከሁለቱም አንፈልግምኛ ግን ሪባ የሚበላ ይሻላል ምክንያቱም ወንጀሉ አንድ ነው ያ ግን ሪባ በልቶ እንደገና ሪባ ብሉ ያለ የሚሰብክ ደሞ በጣም እንትን ሱፐር እንትን የሆነው እንትን ነው አሁን ደግሞ ከላ በል ራና አላ ቁሉብህም ማካን የክሲቡን የሚለው በጣም መጥፎ ነው እንጂ ጨለማ ልብ የያዘ ነው ግን ትንሽ ተውባ ቢያደርግ ነው ተውባ ካለ ከተመለሰ ነው ስለዚህ አንፈልገውም እንጂ ተውባ አላህ ተውባ ሊሰጠን ነው ላይሰጠን አንችልምና ሶስቱም በጣም አንፈልጋቸውም እሺ ጥሩ መልስ ነው የመለሰችው አመቱላህ ግን أمو سيهام فلقال تالله لما هون سوستو آياتو تشو فيتوا لاي كالي للتقسات شو يعني كلا برانا أندو هلتنياو النا سوستنياو آياتو تشو يمتستاوس كوانج أمو سيهام بالتقسات شو دسي لنيال مايك فري ويم أبو آنيس نعم السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته إن شاء الله يسمر طيب جزاكم الله خير يسمر أشي يا مجمرة انكدي إن شاء الله آياته وشم بتشاكونا مقلزم كاسف لك إن شاء الله تنش بسم الله الرحمن الرحيم يا مجمرة وآياه كلا بران على قلوبهم ما كانوا يكسبون يميلونه ياو وانجلوت بتنش بتنش بتنش بتنش يتسروا كذا بهلا ልባችን እየተቆረ እየተቆረ እየተቆረ ይሄዳል። የረሱልም ሐዲስ አለ በዛ ላይ። ሁለተኛው ደግሞ ምንድነው? እነለዚነ ከፈሩ ሰዋኡን አለይሂም አንዘርተሁም አምለምቱም ድርሁም ላ ዩእሚኑን ኸተመላሁ አላ ቁሉቢሂም። እነዚህ ናቸው። እነዚህ የከፈሩ ሰዎች ብታስጠነቅቃቸው ብትነግራቸው ዳዕዋ ብታረግላቸውም ባታረግላቸውም አያምኑም አለ አላህ ስብሓነ ወተዓላ። ለምንድን ነው? ኸተመላሁ አላ ቁሉቢሂም አላህ ስብሓነ ወተዓላ ቀልባቸው ላይ ዘግቶባቸዋል። ወአላ ሰምዒሂም በእንትናቸው ደግሞ ጆሯቸውም ተዘግቶባ አይሰሙም። ወአላ አብሳሪሂም አይናቸውም አያይም ተሸፍኖባቸዋል። ለእነዚህ ወለውም አዛቡን አዚም አሳማሚ ቅጣት አላቸው፣ ትልቅ አሳማሚ ቅጣት አላቸው። እነዚህ እንግዲህ በጣም ጥሩ ትልቅ ጥረት ማድረግ አለባቸው ከዚህ ለማውጣት ማለት ነው። ሶስተኞቹ ግን ከነብዩ አላህ አደም ጀምሮ ሁሉም ነብዮች እስከ ረሱል አለይሂ ሰላቱ ወሰላም ዳዕዋ ቢያረጉላቸው ምንም ቢያረጉላቸው ሂዳያ የማያገኙ ናቸው። እንደዛ አይነት ሰዎች ናቸው። እነዚህም ሱረቱል መሐመድ ላይ ያለው አፈላ የተደበሩን አልቁርአን ቁርአንን አያስተነትኑትም ወይ አለ አላህ ስብሓነ ወተዓላ። አም አላ ቁሉቢን አቅፋሉሃ። እንግዲህ አም የምትለውን ዑለማዎች በል ብለውታል፣ ማለትም በልባቸው ላይ ተዘግቷል ማለት ነው። አላህ ስብሓነ ወተዓላ ልባቸውን ቆልፎታል። በቃ ምንም የሚከፍተው ነገር የለም፣ ተነስቷል ቁልፉ። ከዛ በኋላ የሚከፈት ነገር የለም። እና እንደነዚህ አይነቶች እንግዲህ ምንም ነገር ቢያደርጉ አላህ ስብሓነ ወተዓላ አልከፈተላቸውም። ምንድነው ኢብን ከፊር ያሉት? ይህ አይነት ሰዎች አተስኪሉ አለይህም ቢአነ ቁሉብሁም ሙግለቃ ተዘግቷል። ላ የድኩሉሃ ኢማን አይገባም ወደ ውስጥ። ወላ የክሩጁ ሚንሃ ምን ኩፍር ወለን ኒፋቅ ኒፋቅና ደግሞ ክፍር ከልባቸው አይወጣም ማለት ነው። እንደነዚህ በቃ ጠቅላላ ተጨሎ የጠለመ እንትን ነው ልባቸው ማለት ነው። ኢማን ቢፈልጉ እንኳን አይችሉም እንደነዚህ አይነቶቹ። ለምን? አላህ ስብሓነ ወተዓላ ሊዘልማቸው አይደለም፣ ነገር ግን አላህ ስብሓነ ወተዓላ ውስጥ አዋቂ ስለሆነ የልባቸውን የሚያጌታ ነው ያንን ያረገባቸው ማለት ነው። ወላሁ አለም። የረሱል እንትን አለ እንደ ሌላ ጥያቄ እንዳልወስድ ብዬ ነው። ጀዛኩሙላህ ኸይር። ሶስቱ አያ እንደገና ልትቀሳቸው ከላ በራና አላ ቁሉቢሂም ማካኑ የክሲቡን፣ ሁለተኛው ኸተመላሁ አላ ቁሉቢሂም ዋላ ሰምዒሂም ዋላ አብሳሪሂም ወሻዋ ወለውም አዛቡን አዚም፣ ሶስተኛው አያ አፈላ የተደበሩን አልቁርአን አም አላ ቁሉቢን አቅፋሉሃ። ጀዛኩሙላህ ኸይር። ما شاء الله بيض الله وجهك يا ام سهام. الله يبارك فيك يا الله جمر لش انقديه ام عبدين يمت سماي كوني لهتاچن امت الله عند ملونات بس يسد لام سهام ثلاث نت بيسد اتال معناتنو اشي يي اندنيا طياقه نبر ሁለተኛ ጥያቄ ምን ይላል? ነቢያችን ሰለላም በአንድ ብርጭቆ ወይም ሲኒ አርገው ምሳሌ ሰጥቷል። አንድ ብርጭቆ እንደ ምሳሌ ሰጥተው ስለ ኢማን ስለንትን ተናገሩ ነቢያችን። ምን ነበር ቅሳው? ምንድን ነው ብርጭቆ ምን አመጣው በእንትኑ በኢማኑ እና በእንትኑ? ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቀጥል ብላይ ነው ሙሪሃና ምሳሌ ያስቀመጡት ምንድን ያሉት? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቱዕረዱ ልፊተን ዐለል ቁሉቢ ከልሐሲር ዑደን ዑዳ፣ በልቦች ላይ ፊትና ይቀርባሉ፣ ይጣዳሉ፣ ፒስ ባይ ፒስ እንደማለት ነው። ዑደን ዑዳ ፈአዩ ቀልቢን ኡሽሪበሃ፣ እያንዳንዱ ማንኛውም ቀልብ ይችን ፊተን የተጠጣት ቀልብ ኑኪተት ፊሂ ነክተቱን ሰውዳ፣ ጥቁር ነጥብ ይደረግበታል እዛች ቀልብ ላይ። ሁለተኛው ወአዩ ቀልቢን አንከረሃ፣ ማንኛውም ልብ ደግሞ የጠላት ልብ ኑኪተት ፊሂ ነክተቱን በይዷ፣ ጥቁር ነጥብ ይደረግለታል። ሐታ ተሲራ አላ ቀልበይን፣ ሁለት ቀልብ اسكمي هون دراس ولا تقل اسكا نكفل دراس على ابيض و وسوداء على ابيض مثل الصفا بطرت على قلب اسكمي هون دراس فلا تضره فتنه ማንኛውን ፍጥረት ቢቀርበት አይጎዳውም ማዳመት السماوات والارض مرتنا سماوات اسካለ درس والاخر ሌላው ልብ ደግሞ አስወዱል ምርባድ ጥቁር የሆነ ጭልም ያለ ልብ ይሆናል ከልኩዚ ሙጀኪያ እንደ ተደፋ ኩዝ ወዴታች እንደ ተደፋ ይሆንና ያ እንግዲህ ያ ጥሩ ልብ ማሻአላህ ወላይ ተገልብጦ እንደ ተቀመጠና ዝናብ ቢዘም ይሞላል ብለናል አንተና ሌላው ግን ተደፍቶ ከተቀመጠ ሚሊዮን አመት ቢቀመጥ እንደማይሞላ ተገልጿል ትላንት ይሄን ይመስላል والله عالم ما يكفي በጣም የሚያስደስት ነው ሐዲሱ ራሱ መጥቀስህ والله በጣም ግሩም ነውና ለአቡ አኒስ ሁለት ነጥብ ስጡልኝ የምትጽፉ ማለት ነው አመቱላህ ማነች ومعبدين كالش مالتنو ولتنا بلا ابوانيس ابوانيس كوز بلاحل بامرنيا برچكو نو ويس ليلا ترغمالو كوز بلهنا يالفكونا وندموچ كوز لاي لاي لاي لاي غباچو يچلال كوبايا اوكي كوبايا نو كوبايا كتغلبته وها بيزمب بيزمب ايمولام نعم سلازي يسولب دمو اندزي نو ጥቁር ልብ አለ ፈለገውን ነገር የፈለገውን ነገር ውሃ ቢዘንብ ዕልም ቢሰማ አይሰማ ማለት ነው እሺ ሶስተኛው ጥያቄ ማ قصه هذه الايه አሁን የማነባት አያ ምንድነች ስለምንድነች የምትናገረው يقول سبحانه وتعالى ولقد نعلم انهم يقولون انما يعلم انما يعلمه انما يعلمه بشر لسان الذي يلحدون إليه أعجمي وهذا لسان عربي مبين سلزيج آية متوقع وتنش قصة بتنقرين ذال ما يكفري السلام عليكم ورحمة الله وبركاته يزي قصة يسمى المسلمين يسمى يزي قصة أستاذ قريشوش ل እንትን ቁረሾች ይህ ቁርአን ከሙሐመድ አይደለም ብለው ለነብዩ ሰለላሁ ዐለይሂ ወሰለም ይሏቸው ነበር ታዲያ ከማን ነው ተከበሚባሉበት ሰዓት ይሄ ቁርአን ለሊለሊት አንድ የሚያጽፈው ምሁር የሆነ ሰው ማን በልአን የሚባል አንድ ሰው ለሊለሊት ያጽፈውና ጠዋት ጠዋት ደግሞ ሙሐመድ ለሰሃባዎች ከአላህ የወረደ ቁርአን ብሎ ያነብላቸዋል እና ለ እንደዛ ነው እንጂ ካላህ ወይንም ከሙሐመድ የሆነ ቁርአን አይደለም በሚሉበት ሰዓት አላህ Subhanahu Wa Ta'ala ደግሞ ለዚህ አባባላቸው ግሩም የሆነ መልስ ይመልስላቸዋል ወለቀና አለሙ انهم يقولون ይላል እነዚያ ቁረይሾችና የመዲና ሰዎች ምን እንደሚሉ እየሰማሁ ነው ይላል እና انما يعلم بشرا እንዴት ሰው ያን ቁርአን እንዴት ሰው ያስተምራዋል ካላህ የወረደን ቁርአን እንዴት ሰው ያስተምራዋል ብለው ይላሉና በዚህ ምክንያት ነው መስለኛል ይሄ ቁርአን ይሄን እንት የወረደው ኢነለዚነ ዩሪዱነ ቢሂ አጀሚይም ወኢዛ ሊሳኑ አረቢዩን ወቢን ሙቢን አፈን ኡስታዝ ዲጋት እንሽ ተንተዋጥኩኝ እና ያ የምትሉት ሰውዬ ቋንቋው አረብኛ አይደለም እሱ አይሁድ ሲሆን እንዴት አረብኛ ቁርአንን ለሙሐመድ ያስተምራዋል እንዴት አረብኛን እሱ አስተማረው ብላችሁ ትላላችሁ እሱ ቋንቋ አያቀም ቁርአን ግን ንጹህ የሆነ አረብኛ ቋንቋ ነው እዚህ ጋር ጅልነታቸው ነው እንጂ ቁርአን በ23 አመት ወረደ የተባለ 23 አመት ሙሉ ይሰው አስተማረው ወይ ይላል እንግዲህ ብዙ ነገር አለው በቁርአን ውስጥ ስለ ብዙ ጦርነቶች ስለ ብዙ ነገሮች ቁርአን ይነግረናል ይህ ሰው ይሄን ምን አሳወቀውና ይሄን ሁሉ እሱ ነው የጻፈው በለሊት እሱ ያጽፋል ብለው ይላሉ ይላል አላሁ ያለም ይሄን ይመስላል ማይክ ፍሪ ما شاء الله. الله يقرا لش حياتي حياتش كله لله هادرقو ان شاء الله. تنتناو بدن بنو يتنتنتشو لك انده تقلصو مالتنو نا والله قرآن بزي عينت كتردانو انديت بتقام قنجونو مسلاتشو او قرآنو عربي ناس لهونانو تنش ياسشقرات قن تفسيرو بدن بنو يتردات مالتنو نا لهتاتشن هلتنت بس تقول لني قرآنو لا نبو نن يقول سبحانه وتعالى ولقد نعلم الله سبحانه وتعالى إننا قرتنا ما سوت يا قال ولقد نعلم أنهم يقولون إنما يعلمه بشر عند سوق يصفون ويستمرون زي لا نقومنا كذا قتلنا لسان الذي يلحدون إليه يا يمي كفربت يالو سو محمد كوي راسو عدلم يا الله عدلم عند سو ياتصافونو يميلوت سو اعجمي يعني اجنبي نو عرب عدلم عربنيام عندت قنطات عرب ما ياقم عند فيليبين متتو لنبياچن استمروال بيبال اهون چنقلات يقبلوال اندزي مالت اكو نو وهذا لسان عربي مبين قرانو عربي فصيح هون عربي نو يا سو يو اعجمي نو انديت دومو قرآن يمي أهل هاسوس تأمت أنه غر سيكسات نومي وردو قرآن هل لغزي أنه غر سيكسات سبب أرغو يوردان ليلانه غر سيكسات سبب أرغو يوردان إيه من أساوكو يهنتنو ناج أرسو أرشو يمي خون نغرنو يتناغرو وثلال إشي يمج أرشاو تياكي يمج أرشاو كقرآن تفسير مالتنو المسلم الذي حفظ القرآن ثم تناظر مع النصراني عند اسلام نبر ان ياو يمچرشا طياقي ادلم هولت طياقي يقرال عند اسلام نبرنا قران بدن بيشمددو ان انتن يحفظو يا حاكم ويم دومو اگر گجيو سيطيقو سلا حفظو من بلو ملسلت من بلو ملسلت مكنياتوم يا كريستيان انجيل ام ببيلو ليا نبو الشالم يعني ساي معناتنو يا جن قرانو قچ ادرگلتنا انديت نو حفزكو سيلو من بلو ملسلت نعم مايك فري السلام عليكم ورحمه الله وبركاته قرانن انديت نو حفزكو بلو بميطيقبت كيزي الله قرانن اندي طبقو سلافلكو الله نو بلبي اسقمطو اني بتش ايدلهم ليلا بزو سوت قرانن بلباتهم مياقوت قالو قالو انا يا بحفظ قرالت معناتنو اشي عندما سرجا قربت ايا من نبر تساوشالش امورها يعني من دونه يالو نعم الله سبحانه وتعالى قرآن كتاب لحفظ سيفلق الله ببزوشي ببزو مليم يميكوطر اسلاموش بلبات شولاي كوش عدرقو قرآن انا ياو الله قالي قبابت بقرآن عرقو قالي قبابت السن لما تقبر سيل اندزي هادرقنا بلو اياو قرالت اياو تستوش يالش ويش اني لقلس اللش اشي اقري اياو من الال انا نحن نزلنا الذكرى وانا له لحافظون انيا قرآناتشن يوردنا وانيانا كما نمسو دمو قرآنا لما تطبق انشلم انفلقم انطبقم قرآني راسي يطبق والله اسك يوم القيامة عندك قال لما تشمر يمتشل سو يلم عندك قال لما تقنس يمتشل سو يلم تقلفوال بقول في تقلفوال خلاص اجلي اسقبابت يمتشل سو يلم عند انجيل عند توراث هذا عنده يمتال عند حساب اسقبابتال ماركوس يمتال لوقاس يمتال مش عارف انتن يمتال انزي تنانتنا اخي في الله اندالونو يعني انجيل لما حفز ويم دمو لما شمدد بيفلقوم اي تشلوتم مكنياتهم ارات اينات امست اينات انجيل نو يالو عند اينات ادلم قراناتشن قد عندت نج ونت ونت اهون اني ملاسي من البلاتشو بكرات نو منا قربت قرآن عندنو بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين يتشن اتك ايرم اتلوتم اي كنس باتم اي شمر باتم لزل الم دزين اندقو يتنين الف لام ميم ذلك الكتاب لا ريب فيه اي كيرم اي شمر باتم قرآن اندرو بسورة الفاتحة جمرو بقول عوذيهم يجرسنو سلزي بسنت مليون سو تشمد دوال ان انجيل ان تورات قن بزو اينتنا اتشو دمو يسو ايج قبتو بطال ينو انتنو وانو نقرو طيب أمسني أطيعك من إلال قال الله سبحانه وتعالى لنبيه إن سيازنا ناو نزي منه لو فأعرض عنهم وتوكل على الله وكفى بالله وكيلا ما معنى أعرض عنهم وقوله سبحانه وتعالى في سورة يوسف يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين هلتم آية بنتن بمارق باند بتقل ساتشو فأعرض عنهم وتوكل على الله بسورة يوسف دومو يوسف أعرض عن هذا هلتم باندك على رقه من مالتنا أعرض ما يكفري أوكي السلام عليكم أبوانا سياو ندقنا هجيب لينو أنا وأعرض مالت أتج أنا باتشو لتازن باتشو أي قبام مالتنا مالتم رسول صلى الله عليه وسلم انتن دعوة بمعدر قبر كيزي ياو سوى شاي قبلاتو سيكارو بدان ايج انا قونا برنا الله اتجان باتشو لتازن باتشو ماي قبام ميلونا انا كسورة يوسف كبسورة يوسف دمو ياو اعريد سيل ياو زليخة يوسف انسلو ددتشنا بات عام استقراتشو كجربات مالت انتن لبسو عن لبسا عالقانا زقايتا ينقسم بيت برزاكتا انتن بعد الرقاتش باتكيزي كجرباتشو اندازي يزاتشو ساتشو مبيبلو بمهيدو باتكيزي كجرباتشو يزاتشو شميزاتشو تكادو يو هز عنو لجيتان اقرانو انا يو اتزنباتشو مالتنا እሺ እህታችን ኡም ሪሃን በመጀመሪያ ደረጃ አሁን አንቺ መመለስ አልነበረብሽም ማኑ ጥያቄው መልሱ ቆንጆ ነው ምክንያቱም አቡ አኒሳድ ለሚያሳልፍሽ ምክንያቱም ኡም ሲሃም አልመለሰችም ሷ የአመቱላህ ጭማሪ ነበር የሰጠችው ሁለተኛ ደግሞ አንድ ሰው መልሶ ቀጥ ሁለተኛ መድገም የለበትም አሁን ነው መልሰሽው አንቺ እና ሌላ ጊዜ እንዳይደገም ነው አንቺን እንትን ለማለት አይደለም አሁን የምለው አሁን መልሶ አንዱ እንደገና ሁለተኛ መመለስ የለበትም ለሌላ ሰው እድል ይሰጣል በነገራችን መልሱ በጣም ቆንጆ ነው ትንሽ እንኳን ቢቀርሽ እሱ ሊጨምርልሽ ምንድነው አትዘንባቸው ብቻ ሳይሆን ትርጉሙ እንደዚህ ሳይሆን ለምሳሌ يوسف اعرض عن هذا አትዘንባቸው ማለት አይደለም እባክህ ስተረን እባክህ አታጋልጠን اعرض ማለት يعني እባክህ ከዚ ገስር ስትወጣ ከዚ ድግብ ስትወጣ አታስተውሰው ይነገር እና እንዳንዋረድ ሚስቴ يعني ባልዋንትታ ወዳንተ እንትን ስለዘነበለች አሁን ይሄ ነገር ከተናገርኩኮ ብዙ ሰው ይስቀብናልና እስቱር اعرض ማለት እርሳው ባክ ኢግኖር አርገው አታስተውሰው ማለት ነው የነቢያችንም እንደዚህ ነው ነቢያችንም يعني ብዙ እንትን አትበል በቃ ተዋቸው خلاص الله سبحانه وتعالى እሱ እንግዲህ እርምጃ ይወስዳልና ተዋቸው ብዙ አትዘን ብዙም ያኒ ዋጋ ተስጣቸው እንደዚህ ማለት ነው ናም እሺ የመጨረሻው ጥያቄ እዚህ እንትኑ يقول سبحانه وتعالى فلعلك باخع نفسك على اثارهم ان لم يؤمنوا بهذا الحديث اسف باخع كلمه باخع مندنچ من مالتنچ እሺ ما يكفري السلام عليكم ورحمة الله وبركاته أم سهام يعني شنو بيجي نبرك أم سهام ملشي جنود إن شاء الله إن شاء الله بتج أمار سلم ملش يعني يعني شد دلنا مالتنا ما يكفي السلام عليكم ورحمة الله وبركاته طيب إن شاء الله الله سبحانه وتعالى فلعلك باخع نفسك على آثارهم ሰዎችን ለሚኡምኑ ቢሃዘ ልሐዲስ የአሰፋ የሚለው ለምን ራስህን ታስጨንቃለህ ነፍስህን ታደክማለህ እያጽናናቸው ነው አንተ እንደዚህ አታድርግ ሂዳያ የሚሰጣቸው አላህ ስብሓን ወተዓላ እንደሆነ ሊገልጽላቸው ነው በዚህ በቁርአን እያንትን እያልክ ለእነሱ ለምን እንደዚህ ትጨነቃለህ ሂዳያ ከአላህ ነው የሂዳያ መንገድ ማሳየት እንጂ ከአንተ መጨነቅ የለብህም ለማለት ነው ራስን አታጨናንቅ ማለት ነው በእርግጥ ራስን አታጨናንቅ ማለት ነው ወላሁ አለም አይ ቲንክ ፍሪዝ አድርጎብኛል ከተሰማችሁ ፍሪዝ አድርጎብኛል እሙ እሙ ሲያ ምንድን ነው ያልሽ ፍሪዝ አደረገኝ እንደዚህ ነው ያልሽ አይደለም አንድ ነገር እኮ ትዝ አለኝ እንትኑ አንዱ ሌባ ነው ገባና ሊሰርቅ ባንድ ቤት አሁን ቀስ ብሎ በቃ በዛ ገንዘብ ያለው ሳጥን አየውና ወደዛ ቀስ ብሎ እየሾለከ ሲገባ እና አንድ ነገር ተዘጋበትና በሁለት ብረት ተቀረቀረ ነው የሚለው ታሸገ እንደዚህ እሱ ሰውየው እኮ ነው ምንድነው በአማርኛ ተቀረቀረ ይባላል እኛ በአማርኛ በትግርኛ ተቀረቀረ ነው የሚባለው ያኒ ሁለት በር እንደዚህ ብለው ተዘግተው ፍን አድርገው አሽገው ሲይዙት በአማርኛ ምን ይባላል ከነጋላችሁ ተቀረቀረ ይባላል እንዴ ማሻአላ እሺ እንግዲህ በሁለት በር እንደዚህ በቃ ተከፈተና ተዘጋና ሁለቱም ቅርቅር አድርጎ በቃ አላስወጣ ማለትና አሁን ምን ይረግ እናንተ ቤት ተቀረቀርኩ እኮ አገላግሉኝ አለ አሁን ሰዎቹ ማን ነው ምናምን ሁሉም ተነሱና ምን ነው የት አለ ምናምን ሲለካ ሁለት በር ተጣብቆ ቀረቀረው እንደዚህ እባካችሁ እናንተ ቤት ልሰርቅ ገብቼ ተቀረቀርኩ አለ በእኛ የታወቀ ምሳሌ ነው በትግርኛ ተቀርቅር ያለው እባካችሁ ክፈቱኝ ይላል አላኩል ሐል ወንድሞችና እህቶች መልሱ በጣም ቆንጆ ነው የሰማነው ከኡሙ ሲሃም ከሐያቲ ከእንትኑ ኡሙ ሪሃን ከአቡ አኒስ ከተቀሩት በሙሉ በጣም ቆንጆ መልስ ነው ከአመቱላህ እሺ አሁን እንግዲህ ወደ ሌላ አምስት ጥያቄ እሄዳለሁ አሁን የጠቀስኳቸው አቡ አኒስ ሐያቲ ኡሙ ሲሃም ኡሙ ሪሃን አመቱላህ ዙበይር 100 ኑርጀና ወበር እንደዚህ የመሳሰሉ ያኒ ጠቅላላ አሁን የኔ ደንበኞች ማለት ነው ለመመለስ መብት የላቸው አሁን خلاص አንድ ሰው እንዳይመለስ የሚመለሱ ደሩም ሆል በሙሉ ሩሙ ይመለስ ከነጋላችሁ ሩሙ ለሩሙ ነው 190 ሰዎች አሉ እዚህ ስለዚህ ጥያቄው የሚጠየቀው ለሩሙ ነው ጃሂሉም ዓለሙም የሚያቅም የማያቅም ይሞክር አምስት ጥያቄ ጠይቃለሁ ሬዲ ናችሁ ወይስ ሬዲ አይደላችሁ ወንድሞች ሁሉ ጊዜ እነዚህ የጠቀስኳቸው 7-8 ሰዎች ብቻ ተጠይቀው መመለስ ምን ይመስላል ትምህርት ቤቱ የተከፈተው ለስድስቱ ወይም ለአምስቱ ብቻ ነው እንላለን እንደዚህ መሆን የለበትም እሺ እንግዲህ ስለ ተፍሲሩ ይመልሱ ኮሞን የሆኑ ጥያቄዎች ግን እናንተ መካፈል አለባችሁ እሺ ልጠይቅ ወይስ እንዴት ትመልሳላችሁ ንገሩኝ እስቲ ትመልሳላችሁ አይደለም ሁላችሁ ነው የምትመልሱት ኦኬ እንግዲህ ልጀምር አሁን እንዴት አድርገ ልጠይቅ ከጠየቅኩ ممكن ما ننسى ولا ما لس زجج يلو زجج اي اي فلقم يهونال ويم هولو اجي ياوط ياهونال انم فلقو اهون ريدي يهونو لما ملس اجاچو بياوطونا عند طياقه بيطيق كنسو بيچا يميملس اني عند طياقه طيقالهونا اوكي ما شاء الله ام عادل ايوه ام منيب اشي ابو ادهان نعم ليلوچس اوكي استي اسر 5 6 7 اوكي خلاص يبقى قالوا اندزي ለነዚህ አንድ ጥያቄ ሰጠና ለሌሎቹ ደሞ ሌላ ጥያቄ ሰጣለሁ ኦኬ طيب አንደኛው ጥያቄ ምን ይላል አንደኛው ጥያቄ የሚመልሰው በእስልምናው የሚመካ ሰው ካለ በእስልምናው የሚተማመን ካለ ኢንሻአላህ እጃቸው ያወጡ በሙሉ በእስልምናቸው ይተማመናሉ they are sure انهم مسلمون እንደዚህ እንበለው ጥያቄ ከመጠየቀ በፊት በጣም በእስልምናዬ የምተማመንና ያኒ እስልምናዬ 100 በመቶ አኒ እንደማውቀው አርገ ነው የምጠይቀው እሺ ጥያቄው ምን ይላል هل تحب الله الله انت ወዳለህ አንድ ከአላህ በላይ የምትወደው ሰው አለ طيب መልሱ የለም طيب الله انت ወዳለህ መልሱ እንግዲህ ወዳለሁ ነው እንጂ ጠላለሁ ካለ ይከፍራል طيب هل تعبد الله الله انت تገዛለህ ወንድሞች ጥያቄዎቹ የህፃን እንዳይመስላችሁ ጥያቄዎቹ አሁንም ጠይቃችሁ አምስት ጥያቄዎች 5 plus 5 ስንት ነው ብላችሁ 10 ነው የምትሉኝ 11 ሊሆን አይችልም 18 ሊሆን አይችልም 10 ነው የሚለው እና 5 plus 5 የሚጠፋው ሰው ካለ ምን ታደርጋላችሁ 5 plus 5 8 ቢለኝ የሰውየው ጤነኛ እንዳልሆነ ነው የምናውቀው አሁን የምጠይቃቸው ጥያቄ ልክ እንደዚህ ናቸው ጥያቄዎቹ የማይመለሱ ከሆኑ ወይም ለመመለስ የሚደክም ሰው እስልምናው በጣም እንትን እንከን አለበት እስልምናው ስለዚህ انا سالت هل تحب الله قلتم نعم طيب هل تعبد الله الله انت تجزاله قلتم نعم هل تعبد غير الله كالله لا متجزاو الله جوابه نو ادلم اشي اهو طياقه يمطال ايه يمتودو الله يمتجزاو الله على السو لا غومبس قنا يماتللت الناسون بتشا يمتجزاو يتالي طياقه هو አሁን ሙሉ መልስ ምክንያቱም በእስልምና የምትመካ ስለሆነ ግማሽ መልስ ከመለስከ አንተ እስልምና ጎደሎ ነው ሙሉ መልስ ነው የምፈልገው እኔ ምክንያቱም 5 plus 5 ብለው والله 10 ይመስለኛል ካለ ይባላል እንደ ወንድሞች 5 የተደመረው 5 10 ይመስለኛል ካለ ምን ትላላችሁ እናንተ አሁን ደሞ ይሄ የምትገዛው የምትወደውና አለሱ ሌላ የማትገዛ ነገ ደሞ አላህ Subhanahu Wa Ta'ala ተቀብሎ ጀነት እንዲያስገባ የምትጓጓው ጌታ የታለ? አንድ ቃል አልፈልግም። መጥቶ አንድ ሰው እንግዲህ አንተ በእስልምናትም ተተማመናለህ አይደለም? መጥቶ ቢከራከረ ለምሳሌ ከነዛ አህባሽ መጥቶ አንዱ አንተ እስላም አይደለህም ይላል እስላም ነኝ ትላለ ጌታ የታለ ይላል ትነግረዋለህና ቢከራከረ የኖ ጥያቄው እንግዲህ ማይክ ፍሪ ልጆች ልጆች ናቸው ህፃናት አስተማራቸው ስንት አስተማራቸው መሰላችሁ አንድ አመት ሙሉ አስተማራቸው አመት ሙሉ 12 ወር አስተማራቸው ምንድነው ያስተማራቸው ፍቅህም አይደለም ተፍሲርም አይደለም ሲራም አይደለም ተውሂድ ብቻ አስተማራቸው አቂዳና ተውሂድ ብቻ አንድ አመት አስተማራቸው እሺ ተግባባን ወንድሞች አሁን ከአንድ አመት በኋላ ፈተና ላደርግነና ለፈተናችሁ ነኝ እና ነገ ፈተና አላችሁ አላችሁ እሺ ብለው ፈተናው እየጠበቁ ነው ስክሪፕቶ ይዘው ወረቀት ይዘው ሸኻችን ጧት ይመጣሉ ፈተና ይፈትናሉ ተብሎ የተጠበቀ ነው ሼኹ ጠዋት መጡ ምን አሉ ወይኔ ወይኔ ወይኔ ወይኔ ወይኔ አለቀሱ በቃ ምን ነው ሼኻችን ቢሉ አረባካቹ አልሰማቸውም እንዴ ምንድነው እንዴ አላህ እኮ ሙተዋል ዛሬ ጠዋት አላህ እኮ ሙተዋል ዛሬ ጠዋት ብሎ ያለቅሳሉ ሼኹ ግማሹ ከሼኹ ጋር አለቀሱ ግማሹ ዝም አሉ እንደገና አለቀሱ አለቀሱ አለቀሱና ግማሹ በቃ እንባ ብቻ ሆኖ ከሼኹ አለቀሱ ሸኻችን አለቀሱ አላህ ሙትዋል ብለው ከዛ በኋላ ዝም አሉና እስቲ ያላለቀሳችሁ ለምን ለማታለቅሱት ብለው ጠየቁ እናንተ ደግሞ ያለቀሳችሁት ለምን ያለቀሳችሁት ብለው ጠየቁ አሁን እነዛ ያለቀሱት ምን አሉ አረ አላህ ሙትዋል አላችሁም እንዴ አላህ ከሞተ ያላለቀስንማ መቼ ማን ሲሞት ነው የምናለቅሰው አሉ እናንተ ዛልዋቸው አረ እናንተ ሰዎች አላህ ይሞታል እንዴ አንድ አመት የተማርነው እኮ አላሁን ሐይ ላ የሙት ለይሰ ከሚስሊሂ ሸይ አላሁ ዋሂዱ ዐላ ኩል ሸይን ቀዲር ይህን ነው የተማርነው እንጂ አላህ ከሞተማ ምንድን ነው ብሎ በቃ እንዴት አላህ ይሞታል አሉና ሼኹ ምን አደረጉ እነዛ ያለቀሰው በዚህ ሆኖ አሉና ለዩዋቸው እናንተ ያለቀሳችሁ አንድ አመት ወደ ኋላ መመለስ አለባችሁ ከመጀመሪያ ተውሂድ እንድትማሩ ያስፈልጋል ብለው ወደ ፈርስት ክላስ ወደ ዜሮ ክላስ መለሰዋቸው ቢስሚላህ ብለው ተውሂድ መማር ጀመሩ ማለት ነው እነዛ ግን በፈተናው አልፈዋል ጥሩ ምሳሌ ነው ለእናንተ አሁን ደግሞ እኔ ልክ እንደዚህ ነው አላህ ሙተዋል አልሞተውም የሚል ነው ጠይቃችሁ ያላችሁ ና አንዱ መጣና ቢከራከረ አንተ የምትገዛው ኢላህ ቨሪ በዲህ እኮ ነው በዲህ ታቃላችሁ ፀሐይ የታለች ይልሃል والله ፀሐይ እንግዲህ እስቲ ቆይ ልፈልጋት እስቲ የት ነው ማድቤት ነው ያለችው ወይስ መሬት ስር ነው ይባላል ፀሐይ የታለች ሲባል ቀና ብለህ ይችን ፀሐይ ነው የምትለው ስለዚህ የምትገዙት የምትወዱት ዒባዳ የምታርጉለት እና ህይወታችሁ ግደማችሁ ምናምን የምትሰጡት ጌታ የታለ የነው ጥያቄው አንድ ቃል አልፈልግም በዚህ አላህ ትበሉኝ እና ትንተና አምጡልኝ አንዳንድ እንደዚህ ይላሉ አንዳንድ እንደዚህ ይላሉ ልክ ግን እንደዚህ ነው ብል ያ ማይክ ፍሪ السلام عليكم ورحمة الله አዎ እንግዲህ አላህ የምንወደውና የምንገዛለት ከሱም ሌላ ለማንም የማንገዛው አላህ ያለው ከአርሽ በላይ ነው የሚለው ነው ማምነው በዛውም ላይ ከቁርአን አያ الرحمن على العرش استوى يميلو በዛ ነው ያለው በተፈሰረው መሰረት አላህ ከአርሽ በላይ እንደሆነ ነው አንድ ሐዲስ ደግሞ በነብያችን ግዜ ሰለላሁ ዐለይሂ ወሰለም አንድ ባሪያሳቸው ገመጣ አይን አላህ ብለው በጠየቋት ግዜ ወደ ላይ እንዳመለከተችና እሳቸውም ያትከክል እንደሆነ የተናገሩት አለ እንግዲህ የቀረውን ሌሎቹ ይግለጹ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ እህታችን ጥሩ መልስ ነው የመለስሽው ግን አንድ ነገር ትልቅ ስተት ነው ስተትም አይባልም ግን መታረም ያለበት ነገር ነው በተውሂድ እኔ ይሄን መልሻለሁ ግማሽ ደሞ ሌላ ይመልስ አይባልም በተፍሲር ممكن በፍቅህ ممكن በሲራ ممكن ولكن በተውሂድ ተውሂድ እኮ ሞትና ህይወት ማለት እኮ ነው በተውሂድ ይሄን ያህል አቃለሁ ከዚህ ግን ሌላ ሌላ ይመልሰው ማለት አቂዳህ ተውሂድህ ኢማንህ ወደዶ ነው ማለት ነው ስለዚህ ጨርሰህ ነው የምትቆመው ይህ ነው መልሱ ብሎ ያኒ በጽናትና በመተማመን ለጥያቄው ይህ ነው መልስ ትላለህ ምክንያቱም በእስልምና ተተማመን የምትተማመን እንትን ነው ስለዚህ አላህ ልክ ነው هو على العرش استوى አሁን አላህ አርሹ ላይ እንዳለ አውቀናል የባሪያዋ ሐዲስም ትክክል ነው አይን አላህ ሲልዋት في السماء አለችው እኔ ግን አሁን እንፈልገው ትንሽ ለመጨመር ማለት ነው አላህ في كل مكان ነው የሚሉ ሰዎች አሉና እንዴት አድርገህ ነው የምትከራከራቸው አላህ እኮ بدون مكان ነው የሚሉ አሉና ለነዚህ ሁለት ሰዎች እንዴት ተከራክረህ ያንተን ተውሂድ ቁኑ መሆኑን ተማምነህ የምትገልጸው መንገድ ምንድነው? ይሄ ነበር የፈለኩት። እና አሁን እጃቸው ካወጡ ምክንያቱም የተውሂድ ጉዳይ ነው ወንድሞች ተውሂድ እንትና ይቀበልም ጥርጣሬ ይመስለኛል ትንሽ ጨምሩልኝ አይቀበልም ይሄ ነገር ስለዚህ ዓለም በሁለት ነው የተከፈለችው አንዱ አንዳንዶቹ ምን ያላሉ አላህ በሁሉ ቦታ ነው ያለው አንዳንዶቹ ደግሞ አላህ መካን የለውም ይላሉ እኛ ግን አህለ ሱና ወልጀማዓ ትክክለኛው ከነቢያችን ጀምሮ እስከ ቂያማ ቀን ያሉ ትክክለኛው እስላሞች ግን አላህ በአርሹ ነው ያለው ይላሉ ስለዚህ ለነዛ ሁለት ሰዎች በሁሉ መካን ነው ያለ ያሉ ወይም መካን የለውም ያሉ እንዴት መልሳለህ ማይክ ፍሪ እሷም ወይም ሌላ ሌላ ሰውም ሊያንሳ ይችላል ናም ማይክ ፍሪ ان شاء الله جزاكم الله خيرا بدون ما كان يمنو تسوونش الله سبحانه وتعالى انيا عقيدتنا ب 100% ترغاغطوا الله على العرش استوى نلالن بدون ما كان يمنو تسوونش لم بدون ما كان يمنو الله سنلمنو اجاچنا ود لاي نو مناناساو الله بسماي لاي كان يعني بدون ما كان يلم لمنو الله انت هذا سن لمنو اجاچنا ود لاي لمن مناناسالن نو لنسو كل بوتا قالو لمنو دمو الرحمن الله سبحانه وتعالى بيقشاشا بوتا قال لمالتنا وبيسقرا بوتا قال لمالتنا كل بوتا قال لمنو تمو لذي نو مثالاتنا السلام عليكم ورحمه الله وبركاته الرحمن على العرش استوى ينيا عقيدتنا السلام عليكم ورحمه الله وبركاته እሺ በጣም ቆንጆ ነው አሁን የተሟላ ይመስለኛል ትንሽ ነው ጨምርለት እንዲ የተሟላ ይመስለኛል ወንድሞችና እህቶች እንደ ትምርት አትወሰዱት የዛሬ ጥያቄ እንደ ትምርት እንዳትወስዱት እንደ ትምርት ብቻ አይደለም አቂዳ ነው አቂዳ ያኒ ኮንክሪት የሆነው ማንንም ሰው የሰባት አመት ህፃን መሳሳት የሌለበት ነገር ነው ይሄ ነገር በደማችን ውስጥ በጭንቅላታችን ውስጥ ገብቶ እንደ ሞተር እንደ ዲናሞ እኛን የሚያሰራም ሆናልበት ስለዚህ ባጭሩ ልመልስላችሁ ለወደፊቱ እንድትከራከሩበት እነዛ አላህ Subhanahu Wa Ta'ala መካን የለውም ቦታ የለውም አቅጣጫ የለውም ያሉት እንጠይቃቸው በዚህ ዓለም በማንኛውም ቦታ በተሄድ በሰማይም በመሬትም ከሰማይ በላይም ከሰማይ በታችም በሁሉ በተሄድ አቅጣጫዎችና ወገኖች በሙሉ ሰው የሰው ልጅ የተስማምባባቸው 6 ናቸው ቀኝ ግራ ላይ ታች ፊት ኋላ አንተስ ሌላ አትحدىكم العالم በሙሉ በአለም ያለ ሰው ሰባተኛ ሊያመጣ አይችልም ምስራቅ ምዕራብ ሊል ይችላል ግን በቀኝ በግራ በፊት በስተጀርባ በላይ በታች ሌላ አቅጣጫ ሊኖር ይችላል አምጡስ ያምጡ አምጡ ማተግደር እስከ ፈጅር በጠብቃቹ አታመጡ እንደዚህ ከሆነ እነዛ የተሳሳቱ ሰዎች ምን ይላሉ አላህ ቦታ የለውም አቅጣጫ የለውም ሲሉ ምን ሆነ ተቀላቹ ኢኳልስ የለም አላህ የለም በቃ መጨረሻው አላህ የለም ይህ ነው መልሱ እንዴት የለም ትላል አንተ ነው ያልከው እኔ አይደለሁም በቀኝም የለም በግራም የለም በፊትም የለም በኋላም የለም ላይም የለም ታችም የለም የለም ኢደን አላህ የለም ዑለማዎቻችን በሙሉ እንደዚህ ይላሉ ሁለተኛ ነገር አላህ Subhanahu Wa Ta'ala በሁሉ መካን ነው ያለው ካለ ይህ ደግሞ የባሰ በጣም ምን ልበላችሁ በቃ ምን በጣም መጥፎ ሆነ መስሎ ይሄ ነገር በሰገራ ቤት አላህ አለ እንዴት እንደዚህ ትላለህ ካል እንዴ በሁሉ መካን እኮ ነው ያልከው መካን የሚባለው እኮ ቦታ ነው የሰገራ ቤት ቦታ ነው ያ እንትኑ በጣም የሚቀፍር ቦታ አለ አላህ Subhanahu Wa Ta'ala ሴት ስትወልድ ሐይድ ምናምን ሲወጣ ከሐይድ ውስጥ አለ አላህ Subhanahu Wa Ta'ala ምን ልበላችሁ የፈለገውን ነገር አምጡና አላህ እዛለ ያው በሁሉ ቦታ ማለት በሙሉ ቦታ የሚቀፍና የማይቀፍ ሁሉ ቦታ አለ አላህ አለ ይሄ ደግሞ አቋሸሽቱና በጣም ዝቅ አደረጉት ለአላህ ኢደን ሁለቱም ስተተኛ ናቸው ምን አገባን ወንድሞችና እህቶች እጃችን በማይገባ ውስጥ አስገብተን ተቀርቅሬ የሚለው እጅ ለምን እንደዚህ እናረጋለን ራሱ ተናግሯል አላህ የት እንዳለ ነግሮናል ደሞ ከሁላችን አዋቂ የሆነ ነብያችን ደሞ አላህ የት እንዳለ ነግሮናል طيب አላህ ከነገረን ስለ ራሱ ነብያችን ስለ አላህ ከነገሩን እኛ ማን እንሆናለን በሁሉ ቦታ ነው ያለው ቦታ የሌለው እምንለው ብለን እንከራከራቸዋለን እና በመጨረሻ ምን ትላለህ الرحمن على العرش استوى الله بعرش نو يالو انديت اسو بيتشا نو مياقو حتى نبياتش صلى الله عليه وسلم اياقو مي نغر تنيتو نو تنستو نو قومو نو غدم بلو نو يهيده نو يي كله يجاهيلوش نغغر نونا الله على العرش اندال اناقال يي عند الله سبحانه وتعالى يقول في سوره تبارك اامنتم من في السماء ان يخسف بكم الارض فإذا هي تمور أم أمنتم من في السماء من في السماء أخوة بسماء اللو جيتا أتفر من دي إلال بسماء اللو جيتا أند نو الله نو ولا سوستنيا نقر ياتشي سيت ياتشي ليج كبالبيت وا ويمدمو كنتون أقل قايو عندزي تتقالتا يمت أتشو ودن بياتشن من الوات أين الله الوات يا جارية قالت الله في السماء تأياكي ونبياتشن ناتشو የመለሰው ደሞ ልጅቷ ነች ያረጋገጠው ደሞ ነቢያችን ናቸው አላሁ في السماء الوات او الله في السماء لچو فقال اعتقها انها مؤمنه الله بسماء الله بمعناتها مؤمنه مهونوان مسكرولات كزي بوحال انت الله الله بسماء الله تلاله نبياችን واشتوال معناته اكو نو نبياችን واشتوال الله يت اندال اياقو معناته والله والله والله والله ثم والله ترجمون ذي مالتنا نبياتنا الله يتندل اياكم من تلالاتش وندموش الله في السماء الى دمو عندك ان منالو الا تصدقوني ان انت قرشوشالو الا تصدقوني وانا امين من في السماء انيكو بسماء يالو جيتا تامن بلو يلاكني كونني انديت اتامنونيم قالو بسماء يالو جيتا الا الله ليلا اندي قال اندي يلم طيب يصعد اليه الكلم الطيب لال تروس را يدرغاچوت ود سماي ود سو يارغال يهدال علي انزي الناس نزي مساسلو كقران كسنه سيهونو اسكي چنقلاطاچن دمو نمرمر كريستيانوم اسلاموم يهوديوم كهاديوم الله سيل ود سماي نو مملكتو ويس ود قن دزي بلو ود قن ايتو نو يا ربي بلو ود قن يا ربي بلو ود ود ود غرا يا ربي يا له ود تاج اسمتنم ايتنم اناقم او جود سينداوم انجليزاوي ولا فرنساوي ولا اسلامو ود سماي نو مملكته لمن لمن مسلاچو ياچي تفطرو يهونچو سونتاچن نفساچن جاهلوان بتهون كافروان بتهون ياچي نفس تاقالچ فطاري وايت اندالاي يفطرات جيتا بسماي اندال تاقالچ انا اوغور بلو ود سماي نو ميلو على كل حال يمن نغزاو يمن نودو على سو ليلا اله يلنم بلن يمن كوراو نانتن جيتاچن بسماي نو يالو انديت نو يي اسو ياقال انغدي الله على العرش سوا بلن بزي انزغوالن يي اندنياو طياقه نو سلازي اندنياو طياقه 3 سوش ملسوتال እኔም ጠብቀው የነበርኩ ግን አንድ ሰው ምክንያቱም የአቂዳ ጉዳይ ነው የሩህ ጉዳይ ነው እሺ ወደ ሁለተኛ ጥያቄ እንሂድ ሁለተኛ ቅርታ አርጉልኝ ብቻ እኔ እውነት ለመናገር አንዳንድ ቃላት ምንም የማትወድት ቃላት እናገራለሁ ወደ እውነት ለመدرس ማለት ነው እሺ ሬዲ ናችሁ ወንድሞች እሺ አንተ የምትጠየቀው ሰው ወይም አንቺ የምትጠየቂው ሴት ማን መሆኑ አላቀም ሺ በቀን ስንት ጊዜ ዚና ታረጋለህ ወንድሜ በአውሮፓ በአሜሪካ በማንኛው ዓለም ያላችሁ በቀን ስንት ዚና ታረጋለህ ሴትስ በቀን ስንት ዚና ይደረግብሻል ይሄን ጥያቄ እጠይቃለሁ እሺ ኮመን ሰንስ የሚያቅ በቀላሉ ሊመለስ ይችላል በሉ እኔ ዚና አድርገ ያላቀም በለኝ እንደዚህ ከሆነ እንደዚህ በለኝ አንቺ ደሞ እኔ ማንንም ሰው በዚና ይቀርበኝ የለም በለኝ በይን ላኪን ኮመን ሰንስ የምታቂ ከሆነ አንተ ደሞ በጣም ረቃቅ ሆነው አመለካከት ካለህ ግን ትመልሰዋለህ ይሄን ጥያቄ መልስ ኢንሻአላህ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ በቀን ወላሂ ኖርማሊ ምናቆኝ በብዛት ያልጋብቻ ይመስለናል ያው ኡስታዛችን ሳታፉን መልሶ ብለዋል ኢንሻአላህ እኛ ዚናም ይመስለድ ያልጋብቻ ይመስለናልና አንድ ሁለት እንን ይችላል ግን ሱብሃንአላህ ሆነ እኔ ለባብሽ ሰወጣ ለኛኝ ወንድ ተከጀለኝ ወይ ካየኝ ወይ ከተወሰወሰ አንደኛ ዚና እንዳርኩ ቆጠራል ሌላም እንደዛ ይሄድኩኝ መንገዱን ይሄድኩኝ በግሬም ይሄድኩኝ በተለይ የስንት ወንድ ሰው የስንት ወንድ አይን ሲያርፍብኝ ወይ ሲከጀለኝ ዚና እንዳርኩ ቆጠራል ማለት ነው እና ከአልጋው ሌላ ነውና ይሄን ተምለው እና የአይን ዚና አለ የጆሮ አለ መጥፎ መስማት ስለዚህና የእጅ አለ አላህ ይጠብቀን በብዙ መልኩ ስላለክ ይሄን ያህል ዚና አረኩ ብሎ ለእንትን ለማለት አይቻልምና ለመቁጠርም ስለሚያገለግል ኢንሻአላህ ብዙ አይነት ዚና አለ ብዬ እንትን ላል መልሳለሁ ኢንሻአላህ ሰላም አለይኩም ማይክ ፍሪ ما شاء الله ام عادل مندنو من شلمات نو مسطش علاقم والله ليلى سو ود ليلى يهد نبر شنقلاطو انديت شيخ ابراهيم زينه تارغالاچو بلو ممكن يوسوس نبر عندو منالبات لكن مرسوسو نو نبياچين بملاساچو يتناغروت نو انشي سيت حجاب يللش فيتش باوروبا بمولو اني اهون ወለቴ ነው ልንገራችሁ በአውሮፓ በአሜሪካ በካናዳ በአውስትራሊያ ምናምን ያላችሁ ሒጃባችሁ አይተነዋል በደንብ ሒጃብ አርጋ የተባለችው ሁለት እጅዋ ክፍት ነው ፊቷም ክፍት ነው አይደለም እንዴ طيب ስንት ሰው ነው የሚያይሽ በቀን ያይሻል ብዙ ሰዎች ነው የሚያይሽ እሺ እንደ ካዕባ ነው የሚያይሽ ወይ እንደ መስጂድ ነብይ አርጎ ነው የሚያይሽ ነው ሲያይሽ አንቻታቂው ግን አብዛኞቹ ወንዶች ሴቶችን ሲመለከቱ በስሜትና በመደነቅ ነው የሚያዩት ፈገግ ባይላትም ባትለውም እንደዚህ ብሎ ሲያያት ደስ ትለዋለች هذا هو الزينه بعيني حجاب كادرجت ግን ዚና በዚናም ይቀርባት ሰው የለም ነቢያችን ምን አሉ العين تزني وزناها النظر والاذن يزني وزناه السمع تمام واليد تزني وزناه اللمس والرجل تزني الرجل يزني وزناه المشي اخر شيء منالو فالفرج يصدقه او يكذبه كذا قتلوا يالو ሁለተኛው ደረጃ ምንም ደረጃ የለም بعينا يتهدس كالتش كتقرو تارغنا بود فحشات تودقاله معناته نو على كل حال بذا يالو انتونا العين تزني يتشفنچونا سونتوا بمولو حجاب يادرجچ يفلغون سو متو زينا لي ارغات ايچلم بعينو معناته نو حج بالچ خلاص ان انت سيتوچ حجاب يمتلوت فيتشن تكشفش ልክ ነው እኔ አልክድም አንዳንድ ዑለማዎቹ በጣም ደካማ የሆነው አስተያየት አላቸው እሱ ፊት ቢከሸፍ ምንም አይደለም የሚሉ አሉ። لكن جمهور العلماء ان قرانو حديثو ዑለማዎቹ የሚደግፈው ትልቅ እንትኑ ግን ፊት አውራ ያልሆነ ምንድነው አውራ የሚሆነው ብለን ጠይቃለን። እና الله سبحانه وتعالى ست بأقروا له أمبر إن دا ينكساكس كلكل الله سبحانه وتعالى بأقروا له أمبر وركيهن بريهن إن دا ينكساكس الله بقرآن كلكل بلوال لمن السو تشلتشل بلو تكتنكساكس سوچو إقروان يايتال إقروان ما يدمو عورانوالي الله سبحانه وتعالى طيب اگر عورا كهونه فيتس من اللي هونه يقر مالكو بتام والله اجوا عورا كهونه فيت من اللي هونه وانو يفيتناو هيد كوارتر هونه يفيتناو امبرتي هونه فيت السو عورا ادلم مالتو በጣም የሚያስደንቅ ነገር ነውና على كل حال እንደዚህ ቢሆን ኖሮ ነቢያችን ሰለላም العين تزني وزناها النظر ايلم نبر اذا ሴቶች እህቶቻችን ሚስቶቻችን በአውሮፓ በአሜሪካ በአገራችን በሁሉ ያሉ ፍትዋ ተከሽፋ የምትሄደው በቀን ስንት ዝና ታረጋለች ወይስ ስንት ዝና ታረጋለህ አንተ ብንለ ባየህበት ቁጥር ዝና አድርክ ነው ልክ ነው ዝና አድርገህ ብለ አትቆረጥም አትፈለጥም ወይም ደሞ አትገደልም እንደዚህ ላኪን هو ስንት ፐርሰንት እንደሆነ አናቀም የዚና ክፍል ነው እሱ ስለዚህ ወነቴ ነው ተንቀባረረሽ ሒጃብ አርገ ከሆነው ብለሽ ፊትሽን ለብሰሽ ፊትሽን አኒ ከስፈሽ የምትሄጂ ፊትሽን ተገልጦ የምትሄጂ والله መፍራት አለብሽ እንጂ ፊቴኮ አውራ አይደለም ብለሽ ራስሽ እፍታ እያሰጠው ሰው እንደዚህ ማድረግ የለበትም على كل حال ለመدرس የፈለኩት ይሁሉ የምለፈልፈው ያለሁት ለመدرس የፈለኩት ምንድነው ሴቶች ፊታቸው ከተከሸፈ ወይም ከተገለጠ በየቀኑ ዚና ሲያደርጋቸው የሚውል ሚስቱ ለኔ ብቻ ነው የተሰጠችው እኔ አሁን ወንዶች እንደ ወንድ እንደ ሼክ ኢብራሂም ሳይሆን እንደ ወንድ እስኪ ልከራከር ያንተ ሚስት ላንተ ብቻ ነው የተሰጠች አባትህ ላንተ ነው የሰጣት አላህ ላንተ የሰጣት አይደለም طيب እኔ መጥቼ ጥርስዋ ፊትዋ አይንዋ ፈገግታዋ ያኒ የእንትኑ ቅንዲቧ ምናምን ሳይ እና ደሞ ስደሰት እሷም ራስዋ እንዲስት ነው ይወጣትኮ አየኝኮ ቆንጆ ነኝ ብላ ከዛ ከየህባት ቦታ እየሮጠች እና መስተዋታ ያለች እንዴት ነው በጣም ኮኖ ያስደነቀኝ ሰውየው አየኝኮ ብላ ይሄን አይነት ሪፍሌክስ ስታረግ ይሄ አይደለም ራስው ፊትና የሆነ ይሄ አይደለም ወይ ሐቂቀተን አልወጅሁ ላቡድ አን ይተጋጣ ነዓም ደህንነት ከፈለጋችን ከፈለጋችሁና ከፈለግን ሁላችን የሴት ልጅ የተሰጠችው ለባልዋ ብቻ ነው ኢንጆይ ሊያረጋው የምችለው ፊትዋ ባልዋ ብቻ ነው እና ሊነካው ሊስመው ሊስቅበትና ፈገግታ ሊሰጥ ሊልወስድ የተፈቀደለትና ለባልዋ ብቻ ነው ሎጂካሊ ደሞ እንትኑ በእውነት ከተናገርን ሚስቱ ፊትዋ መከሸፍ የለበትም ይሄ ሁለተኛ ጥያቄ ነው ኢንሻአላህ መልሳቸዋል እናንተ ሶስተኛ ጥያቄ እጃቸው ካወጡ ማለት ነው ያልመለሱ አንተ ሙስሊም ሙእሚን እነቢያቸው ነው መጀመሪያ ስጠይቅ 5+1 5+5 10 የሚለው የሚናቅ ጥያቄ ነው አይደለም ምክንያቱም ቀላል ስለሆነ የኔ ጥያቄ ደግሞ እንደዚህ ነው አሁን انت مؤمن مسلم يس يميلن طياقو ستوالو انت مؤمن ان مسلم نه ويس ادله يلا بصوه يس نو بلون تتراطر كونوچ انت مؤمن ان مسلم نه او يس بلون جلم تتراطر الله እንደዛ ፍየል ያረደ እንደ ሆናቸው አንድ ጊዜ ያሰቀዋቸው እሺ አንተ ሙስሊም ወሙእሚን ولا يدخل الجنه الا مسلم ومؤمن شو ሁላችሁ ሙስሊም ሙእሚን ናችሁ ኦኬ እንግዲህ የስ ያላችሁ አንዳችሁ ይመልስ اذكر اركان الاسلام اركان الايمان والاحسان እነዚህ ሶስቱ ልክ እንደ سوره الفاتحه ነው ተርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርርር ደሞ ሌላ ይመልስ እንዳትለኝ አንተ ሙስሊም ሙእሚን አይደለም ሙስሊም መሆንክን አርካን الاسلام ንገረኝ ሙእሚን መሆንክን አርካን الايمان ንገረኝ يعني الله ብቻ የምትገዛ ከሆነ ደሞ احسانም ይባለው ንገረኝ اذا ከዛ በኋላ አንተ ሙስሊም ሙእሚን ለሃለን አለበዚህ አይደለም ማይክ ፍሪ ወንድም والله اركان الاسلام بلو بمحكل يودق يبنچره يعني غوماو غوماو يتنفسه ببلاك ليست الناس جبوالن ي سمناو يطراطران لالن مايك فري السلام عليكم ورحمة الله وبركاته. دمت أسمك؟ أوكي، جزاكم الله خير. بني الإسلام على خمسة: الشهادة الله إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج البيت للمستطاع إليه سبيلا. هي أركان إسلامنا. أركان الإيمان دمو: أشهد أن لا إله إلا الله وملائكته وكتبه ورسله واليوم الآخر وبالقدر خيره وشره من الله تعالى. مايك فري. من نو شاشة شاشة شكو بكا أبلا تشبين من نو رقا بلاش مالسنجي. أركان الإسلام اندزيناه شو أركان الإيمان اندزينه الإحسان اندزينه بلاش أو مالس على تشسوا. لكن يعني يشوف كل سو النا تلو للجلاجر يمفلقو سو أركانه مالس شو بس أنا تنا بمن يكرر بكرات يمي مالس كله ملسوت كنوا ملسوتشو جن عنده أسكرج الإحسان بالنجر الملسوتشم عندهم أمست إسلام سدس إيمان يمياتك على لو النا بمولو تشمك بلو ودان إحسان بتشانو متك على لو السؤال تكسرشوم أهون بكون في دنس يملسون فلقو ما يكفري. السلام عليكم ورحمة الله وبركاته يا جماعة. يسمع يسمع شوال عندنا سعيد إن شاء الله. جزاكم الله خير الجزاء. الله يتمر الله شوف خير إن شاء الله. يوم جمراو أركان الإسلام يسلمنا مسارتوج أمستم هنا شوم بميقبا ما مننا بسرا متكبرنو النسوم شهادة أن لا إله إلا الله كعند الله بستكر بونتي من ملك جيتا يلنم بلو ممسكر وأن محمدا عبده ورسوله محمد الله ملك تنياننا يا الله ملك تنياننا باري وناتشو بلو ممسكر سيهون قام الصلاة صلاة جزيوان تبكو أركانوان واجبوشان سننوشان أموالتو مسجد وإيتاء الزكاة زكان الله سبحانه وتعالى كسرته وحفظ لي موطات وصوم رمضان رمضان ما صوم الله سبحانه وتعالى بعمد جديتا هذا الرقبة المستنع وحج البيت من استطاع إليه سبيلا يا الله سبحانه وتعالى بيت هيدو مقبنت من قدون كشالة ترانسبورتون زام يسدوننا زام يسول لغاون وچوچ يميكل هونو كتغنية إن زينا مستون معمواراتي أركان الإسلام نو ماتنا ولتنع أركان الإيمان أن تؤمن بالله با الله اندنتو الإيمان بوجوده بمنور معمن إن زيهم الله سبحانه وتعالى بچنع بمهون معمن ساعت انداليز ياو أترى أترى رادر جو إن شاء الله الله بمنور مامن بچنيا گيتاب مهونو مامن مانسنو ان تؤمن بالله وملائكته الله ملائكتو چالوت بلو مامن انزا ملائكاوچ انزي ملائكاوچ الله سبحانه وتعالى لا يعصون الله ما امرهم ويفعلون ما يؤمرون الله يراچو ملائكاوچ اندالوت بنزي ملائكاوچ بميگبا الله سبحانه وتعالى يفطراچو كبرهان يفطراچو مهوناچو نامنو يا الله سبحانه وتعالى تزاز بالمقبى بتقبر مهنات يوم مامن وكتبه بكتابه مامن بتوراة بزبور بإنجيل بقرآن سماته بتكسل كتابه مامن بقرآن قرآن يعززن المسرات يكلكلن المكلكل مالتنا ليروتشون فالله زن لتورد مهنات يوم مامن سيون ورسوله بملك تنيوت مانات يوم سعن لي كالله سلاكم ملك تنيوت ناتشو بلو مامن وليوم الآخر بمجر شوكا مامن بأ الله سبحانه والقضاء انزيهم بأ الله الثاني الله بوصنا وملكام منهم مدفوع كالله نبلو مامن إيه أركان الإيمان سيهون إحسان مالت دقمو سران ما سامر يمن سرات شون سرات شهلو لأ الله ما سامر مالتنو ثم أنت አንተ ማን ነው አላህን መገዛት ነው كأنك تراه فإن لم تكن تراه فإنه يراك إحسان ብሎ ማለት አንተ አብደላህ كأنك تراه فإن لم تكن تراه فإنه يراك አላህን መገዛት ነው ልክ እንደምታየው አድርገህ አንተ ባታየውም አላህ Subhanahu Wa Ta'ala ያይሃልና በዚህ መልኩ እናምናለን ማለት ነው አላሁ አዕለም ማይክ ፍሪ ما شاء الله ابو عثيمين عند تماري عدلم مقطره انت استاذنا انا ملسهال عدلم انت ابرار تهال لتماري وچوم اقر سهال نملو وبارك الله فيك كان قرو واندموش اهون ابو عثيمين يالو ما نمسو كونو مالت يالبت كونو مسرت كونو عن يعني هبرا سرسر كونو قند كونو مخ كونو برين كونو يسلمنا برين النزينا تشوكو ስለዚህ አሁን የሰማነው ምንድነው አርካን الاسلام ተግባራት መሆኑ ሰምተናል አንተ ሸሃድ አንተቂም አንተሱም አንተሐጅ አንተዘኪ ተግላላይ በተግባር የሚሰሩ ናቸው አርካን الايمان ስል አንተኡሚን እንጂ አንተሸሃድ የሚደረግ ነገር የለም በኢማን በስድስት ኢማን የሚሰራ ስራ የለም አንተኡሚኑ ቢላህ ወመላእከቲ ወኩቱቢ ወርሱሊ ወልየም الاخر ወልቀደር ኸይሪ ወሸሪ እነዚህ 16 ተአጠቃለው በቁም ነገር እና በእንትን የሚያደርሱት الاحسان ነው አንተ عبد الله كانك تراه فان لم تكن تراه فانه يراك ይህ መሰረት ነውና ላስደነግጣችሁ ብየ ነው ያመጣሁት ለምን ላስደነግጣችሁ መሰላችሁ ይሄን ካልحافዛችሁ ወደ ሌላ መሄድ እንደሌለባችሁ ይሄን መሰረት መጀመሪያ መያዝ አለበት ከዛ በኋላ ነው ወደ تفسير ወደ فقه ወደ سيره ወደ ምን የሚካሄደው እና جهاد في سبيل الله እንላለን እንዴት ይሄን ነገር ሳናጣራ ወደ جهاد في سبيل الله እንሄዳለን እሺ ሶስተኛ ጥያቄ ይሄ ሶስተኛ ጥያቄ ነበር አይደለም አራተኛው ጥያቄ هل ستموت او اموتاله ትላላችሁ ወይስ አልሞትም ነው የምትሉ ጥያቄው እንደማፈዝ ይመስላል لكن ما فيز ادلم كلاتكم تبتالاتكم وندموت كلاتكم نموتالن طيب جنزب الله 10 شي بتهونم 5 شي بتهونم 20 30 عامت يادرغاچو باوروبا امريكا كندا يهن نجر ايتطام غدي كلاتكم سايحون 10 شي 5 شي 100 200 يالاتكم مالو اشي زوسنيا مندنو ميلو يعني هل تموت قلتم نعم جنزب الله او تنش ان شاء الله امس شي ولا منام بتهون نبرت بيت منامن الله معناته نو طيب كذا بحالا هل تعرف اخي او اختي ستموت بيتسوبوتش اندمي يالقصود تاقاله كلاتنا نوقالن كلاتن عند سو علاقم يميل سو يلم شيخ ابراهيم سيموت ابو عثيمين سيموت ايلرو ሚስቴ ለታለቅስ ነው ልጆቼ ሊያቅስ ነው ወንድሜ አጎቴ አባቴ ዘመዶቼ ጓደኞቼም ሁሉም ሊያለቅስ ነው ሁላችንም እናቃለን እሺ አራተኛ እዳ አለ ያበደርከው ሰው አለ ወይም ካንተ የተበደረ ሰው አለ አይጠፋም ሁላችንም ባንሆንም አይጠፋም እሺ አላ ቱሪድ መጨረሻው ጥያቄ አምስተኛው አላ ቱሪድ ثلث مالك ان تجده في قبرك كان له نبرت بيت نو فوق نو جنزب نو مكينا نو يفلغون الرشا بيت نو يفلغون نبرت بمتتقالو عند ثلاثهنيا بقبر الفو اذا فرش هونو منطاف هونو دي قويه يما يفلغاله يلن مسلين ادلم دي الله كتباله يما بنبياتين يغبوبت فردوس اندمي غبا ترغاغطوال معناتنو كلاتين يفلغالن ገንዘባችን በደማችን በአጥንታችን በላባችን ያመጣ ነው እሺ ሁለት ሶስተኛ ለቤተሰቦቻችን ይሄድ አንድ ሶስተኛ ግን ከኔ ወደ አኺራ ልወስዶ የማይፈልግ ሰው የለም አሁን ስንት ጠየቁ አምስት ጥያቄ እንሞታለን ነዓም ሁላችን እንትን ብለናል ገንዘብ አለን ነዓም ትንሽ ብትሆንም አለን እዳ አለ ወይም ደሞ ለሰው እዳ ሰጥተሃል ያኒ ሁላችን ባንሆንም አለን طيب عند ثلاثهنيا جنزب ليالفله تشلاله نعم كلنا نفلغالن اشي بيت سوتشاتشن ليالقسنو اون ليالقسالو ይሁን ሁሉ ለዚህ ሁሉ ያልኩት መፍቴና ኤግዛክትሊ መፍቴ የሚሰጠው አንድ ብቻ ነው አንድ ብቻ ነው እሱ ወሲያ ነው ወሲያ ከጻፍክ አንድ ሶስተኛ ገንዘቤ ወደ አኺራ ይለፍልኝ ካልክ ሚስትህ ብትሆን ልጆቹ ቢሆኑ አባቴ ቢሆን መንግስት ቢሆን አንድ ሰው መብት የለው አንድ ብር ለማንሳት 100 ሺ ዶላር ካለ 333 ሺ ዶላር ያንተ ነው ወደ አኺራ ነው የሚያሳልፉልህ ከበሉት አልተበላም አይዞ ተቀምጦ ይቆይና የውመል ቂያማ ሲሆን ከብሬናቸው ነው የምታወጣው ከአጥንታቸው ተጨምቆ ነው የሚወጣው ግን ወስያ ካለ ነው ይህ አንድ ነው ገንዘብህ የት እንዳለ ሚስት ታቃለች አታቅም አንዳንዶቹ ያቃሉ አንዳንዶቹ አያቁም ደሞዝህ ስንት መሆነ ታቃለች አታቅም طيب ለማን አበደርክ ታቃለህ አታቅም ሚስትህ ማን ነው የተበደር ካንተ የተበደረው አታቅም ሚስትህ ልጆች ማያቁም طيب በመሆኑ ለመሆኑ ገንዘብህ በባንክ ያለው በንብረት ያለው ጠቅላላው ስንት ነው ሚስትህ ልጆች ያቃሉ አታቅም እንግዲህ ጠፋ እንዳይጠፋ ማን ነው የሚያፈዘው ወሲያ ስንት ሆኖ ሁለት ثلثو የሚያሳልፍ ለወሲያ ነው ገንዘብ በሙሉ ጠብቆ ስብስብ አድርጎ በቁም ነገር የሚያደርሰው ወሲያ ነው ወሲያ ከጻፍክ ማለት ነው تمام እሺ ወደ አኺራ እንዲያልፍልኝ አራተኛ ደግሞ ሚስቴ ሆይ አንቺ የማታቂያት አንዲት ሌላ ሚስት አለችኝ እንዲያም ወልዳለች ብለህ በይፋ እዛ መጻፍ ጽፈህ ነገ እንዳይጣሉ መጻፍ እዛ አርጋል ወይ ይሁሉ ስላንተ ስትሞት ከኋላ የሚቀረው እባካችሁ በኔ ቤት ያለው ዶሽና ፊልምና ምናምን መጥፎ የሆነ ሳተላይት በሙሉ አጥፉልኝ እኔ እንዳልጠየቅ ይሁሉ ጽፈህ አዘጋጅተህ ያስቀመጥካት ወሲያ አለች ጥያቄው ነው ማይክ ፍሪ ያቺ እዳ አለችን ብላ ጻፈች ሌለች ስንት በላው ያለ መጻፍ ያለበት ታሽጎ ነቢያችን ምን አሉ አንድ ሙስሊም 3 ቀን 3 ሌሊት እንኳን ማለፍ የለበትም ወሲያው ተጽፎ በተራሱ ስር መቀመጥ አለበት አሉ ምን ነው ያኒ ነገ ስትሞት ብዙ ጉድ ይፈላል ታቃላችሁ ነቢያችን አንዱ እንትኑ አንዱ من السلف الصالح ምን እንዳለ ታቃላችሁ አንድ ሰው ሲሞት በቀብር ሲያስገቡት ሚስቱና ልጆቹ ዘመዶቹ ብሎ ሲያለቅሱ አንዳንዶቹ ደግሞ ሲያመጉሱት አንተ እንደዚህ የነበርከው ብሎ ሴቶች እንግዲህ እዚህ አይነት ባህል አላቸውና ሲሉ አንድ መልአክ አለ አሉ አንድ መልአክ አለ እዛ ቀብር ቁጭ ብሎ ምን ይላል አንተ ሰውዬ አሁን የሚባለው ያለው እንደዚህ ነበርክ ይሉታል አልነበርኩም ካለ እንግዲህ ይቀጡታል ነበርኩ ካለ ደግሞ ሌላ ጉዳይ ነው እና እንደዚህ የሚጠይቀው ሰው አለ አሉ ሁለተኛ ثبت ተረጋገጠኩ ወንድሞችና እህቶች الميت يعذب بما يفعل في اهله يعني بيتسوي የሚያርጉት ልቅሶና ቢድዓ ምናምን እንደዚህ እዛ ቀብር ሆኖ እንደሚቀጣበት ይህ ነገር ተረጋግጧል ስለዚህ አሁን ያልኩት ሁሉን የሚያካትት ወሲያ ጽፎ ለሚስቱ አሽጎ ማለት ነው እኔ ማልከፍተውም አንቺ ማትከፍቺውም ስሞት ብቻ ነው የሚከፈተው ብሎ ወሲያ የጻፈ አለ ወይ ጥያቄው ይህ ነው ምን ከሌለ የለም በሉኝና መስተካከል ብቻ ነው ማይክ ፍሪ እሺ ዝም ማለት እውነት መናገር ነው የለም ማለት ነው አልহামዱሊላህ እንደሌላ አቃለሁ ይኔ እንኳን እናንተ እዚህ ከሀያ አመት በላይ ዳዕዋ ያደረኩበት የአማርኛና የትግርኛ ሁለት መጅልስ ያሉ 20 አመት እኮ ነው የጨፍኩት እባካችሁ ወረቀት ስክሪፕቶና ወረቀት ስንት ጉድ አለ ስትሞት ስንት ጉድ ይወጣል አንዱ ከሌላ የወለዳት ልጅ አለች ሚስቱ አታቀም አንዱ ሙምኪን 300 400 ሺ ብር በባንክ የተቀመጠው ወይም አንድ ፋብሪካ ከፍተው ወይም አንድ ነገር ሚስቱ የማታውቀው አለ አንዱ ያኒ ብዙ ነገር አለ ብዙ መጻፍ ያለበትና 20 አመት ስጮህ ታቃላችሁ ከ300 ተማሪዎች እስካሁን ድረስ 10 ብቻ አገኘው ይሄን በስንት ጮህት ነው በስንት ጮህት ያኒ እንትኖቹ ወሲያቸው ጽፈው አሽገው ያኒ ለሚስታቸው የሰጡ 10 ብቻ አገኘው والله ያስደንቃል ያስለቅሳል ያሳዝናል ምክንያቱም ይሄ ምን ማለት ነው በትሉኝ በሌላ ነገር አንሞትም ገና ነን ወጣት እኮ ነኝ በሽታም የለኝም አልሞትም ማለት ነው ላለው ስለዚህ ልብ አድርጉ ወንድሞች ልብ አድርጉ والله ነቢያችን ጨርሶውታል اعمار امتي ما بين 60 و 70 وقليل ما من يتجاوز يا امتي ادمي 60 70 نو كذا ጥቂት ናቸው የሚያልፉ አሉ ስለዚህ ምንድነው ስክሪፕቶና ወረቀት ምንም አይፈጅምና ወሲያችሁ ጻፉ አሽጉትና አስቀምጡት የሚቀየር ነገር ካለ ከፍተት ቀይሯለህ ሌላ ወረቀት ማስገባት ነው ስትሞት ለጥብለህ በእንትኑ በቀብርህ አለ ምንም ሐሳብ ነው የምትቀመጠው እላለሁ የመጨረሻው ጥያቄ እሺ የመጨረሻው አምስተኛ ጥያቄ ነቢያችን ምን አሉ ሶስት ነገሮች አሉ የፈለገውን ወንጀል ብታረግ ዚናም ይሁን ሪባም ይሁን ስህር ይሁን ኩፍር ይሁን ሽርክ ይሁን የፈለገውን ትላልቅ እንትን ወንጀሎች ብታረግ እጥብጥብ አርገው እንደ ህፃንህ ወደ ህፃንነትህ የሚመልሱ ሶስት ነገሮች ናቸው አሉ አልኢስላም አሉ እኛ እንግዲህ እቺን አናገኛትም አልহামዱሊላህ እስላሜን ተወለድን ግን ክርስቲያን ኑሮ ወይም ሌላ ሃይማኖት ነበርና ወደ እስልምና ከገባ ወይኔ ወይኔ ላለሁ والله ክርስቲያኖች ይሄን ነገር ቢያውቁ ሁሉም ያሰልሙ ነበር አንድ ክርስቲያን አስልሞ ወደ እስልምና ገብቶ ሰላቱ የጀመረ ኢንሻአላህ 50 አመት 40 አመት ያደረገው ትላልቅ ወንጀሎች አላህ እጥብጥብ አርጎ አጽድቶ በል በዛ በወንጀሉ ቁጥር ሐሰናትና አጅርና ጥሩ ነገር ይመዘግብለታል ከዚህ በለጠ ምን ያርግ እንግዲህ እና አንዱ እስልምና ነው እሺ ይሄን ከኛ ጋር ያለ ምክንያቱም እስላሞች ነን ሁለተኛ هو التوبه النصوح ተውባ በአምስት በስድስት ሽርጦችዋ አንድ ጊዜ እንኳን በትል ተውባ በትል አንድ ጊዜ እስከዛ ጊዜ ያደረከው በሚሊዮን የሚቆጠሩ ወንጀሎች ጥርግርግር ጋርጋ አሁን የተወለደው ህፃና አንተ አንድ ታረጋለች ተውባ التوبه النصوح ሶስተኛ ሐጅ መብሩር ነው ሐጅ አንድ ሐጅ ቢሆንም አላህ የተቀበለው ሐጅ ወደ ህፃነት ይመልሳል አለምንም ወንጀል ከዚህ አዱኛት ወጣለ ጥያቄው ያ ያልነው እንግዲህ ያልነው ተውባ ጠቅላላ ወንጀሎቹ አጥበው እንደ ህፃን ወደ ህፃነት የሚመልስህ ተውባ ያደረገ ሰው አለ ወይ እንግዲህ እኔ አትበለኝ ምክንያቱም ትንሽ ይውልኝ ስሙልኝ ሪያ እንዳይሆንብህ ላኪን እናንተ እንድታውቁት ብዬ ነው በነፍስህ ላይ መልሰው ተውባ በአምስቱ ሸርጦች አሟልቶ በህይወቱ አንድ ጊዜም ቢሆን ተውባ ያለ ሰው አለ ካለ እስከዛ ድረስ ያደረከው በሙሉ ወንጀሎች አላህ አጥቦታል ወንጀል የለህም ላበስርህ ፈልጋለሁ ከዛ ቀጥሎ ያደረከው ወንጀሎችም አሁን ተውባ ብለህ እንደገና ልታጥባቸው ትችላለህ ይህ ነገር ለ90% ሙስሊሞች የተደበቀ ነገር ነው እውነት እውነት ልንገራችሁ ተውባ እኮ ደህና ጽሩ እኮ ነው ተውባ እንላለን ምናን እንደዚህ ነው አታስታውሱም እንዴ ኢብኑ ሐዝም ያለው ትልቁ ዓለም ኢብኑ ሐዝም ድሮ ከሺ አመት በፊት ያለው ምን አለ ኩሉና ዩሪድ አን የቱብ ሁላችን ተውባ ለማለት እንፈልጋለን የማይፈልግ ሰው የለም ኩሉና ዩሪድ አን የቱብ ወኩሉና የሙት ቀብለ አን የቱብ ሁላችን ተውባ ለማለት እንፈልጋለን ሁላችን ግን ተውባ ሳንል ነው ምን ሞተው አለ والله ይሄ ነገር በቀለም አይደለም የሚጻፈው በወርቅ ቀለም መጻፍ አለበት ኡነት ነው ከኡነት በላይ እንዲያው ሁላችን ተውባ ለማለት ነው ምንፈልገው ሁላችን ግን ተውባ ሳንል ነው ምን ሞተው እና ይሄ ነበር አምስተኛው ጥያቄ ተውባ እንበል الحمدلله الله ደሞ ከዝነቱ የተነሳ አንድ ጊዜ ተውባ በእድሜ ያላደረጋትም እንደ ሐጅ ላ አንተ በየሳምንቱም ተውባ ልታጀድድና ልታሳድስ ትችላለህ እንዲያውም አላህ Subhanahu Wa Ta'ala ይገርማል ምን እንዳለ ታቀላችሁ ለው ለም ትዝኒቡ አሉ ዘንብና ወንጀል ባታረጉ ነበር لذهبت بكم ولجئت بخلق يذنبون ويستغفرون እናንተ ወንጀል አርጋችሁ ተውባ ባትሉ ኖሮ እናንተን ከዚህ ዓለም በቃ ድምስስ አርጌ ሌላ ሰዎች አመጣና ወንጀል አርገው ተውባ የሚሉ ሰው አመጣለሁ መልእክቱ ወንጀል አርጉ ማለት አይደለም ላኪን አላህ ተውባ ይወዳል ኢስቲግፋር ይወዳል እኛ ግን በዚህ በጣም ደካሞች ነን ወንድሞች ተውባ ማን ለዋለን አረ ሁሉ ጊዜ ነው ተውባ የሚለው አትበለኝ ሹሩጥ አለውና በሹሩጡ ተውባ ብለህ ጽድት ታርገ ሰውነትህ ታቃለህ ወይ ነው ጥያቄው የማናቀ ከሆነ ካሁን በኋላ እንበል እላለሁ ኢንሻአላህ አሁን አንድ ሰዓት ተኩል ነው የተናገርኩት ካሁን እንግዲህ ወደ ተፍሲር እንሄዳለን ከተመቸ ግን እዚህ ላይ ምን አላችሁ አሁን ከጠየቁት አምስት ጥያቄዎች ምንም ነገር ከሌላችሁ ወንድማችን አቡ ዑሰይሚን ቁርአን ይቀራልና ትንሽ እንኳን ቢሆን ቢስሚላህ ብለን ትንሽ ተፍሲር እናካሄዳለን አቡ ዑሰይሚን ከልዴ በትልቁ ደሞ አኺ ፊላህ ስላለ አኺ ፊላህ ለዚህ አሁን ላልኩት ትንሽ ቢጨምርበት እንዴት ደስ ይለኝ ነበር ከዛ ቀጥሎ ወደ ተፍሲራችን እንሄዳለን ወይም ደሞ ወደ ሌላ እንሄዳለን አኺ ፊላህ የምትሰማኝ ከሆነ እጅም ብታወጣልኝ በጣም ደስተኛ ሆናለሁ አኺ ፊላህ نعم الاستاذ اخي في الله ابو انيس اخي في الله هلا اوكي اجاوا طالنينا مايك فري لبله انغدي الدنيا والدين صلى الله عليه وسلم على نبينا محمد وعلى اله وصحبه وسلم اجمعين استاذ اني هول غزي قدامينا هود امكن درس نو اني اخي في الله اهون በጣም በጣም በጣም አስፈላጊ የሆኑና በህይወት ከህይወታችን ጋር የተያያዙ አምስት ነጥቦች ጠቅሼ እሱን ነበር ስገልጽ የቆየሁ ለአንድ ሰዓት ተኩል ማለት ነው እና እንደ ትልቅ درس ነው ያቀረብኩት እና በዚህ ኮሜንት ካላችሁ ጭማሪ ካላችሁ አንተ ስምህን ሳይህ ነው በጣም ደስ ያለኝ ስለዚህ ኮሜንት የምሰጥ ከሌለ ወደ ትምርታችን እንሄድ ቢባል ግማሽ ሰዓት ቢሆንም ጊዜው ሄደዋል ግን ለግማሽ ሰዓት ቢሆንም ተፍሲሩ ብንጀምር ኢንሻአላህ በለናል ኢንሻአላህ ስለዚህ ወደ ተፍሲሩ እንሄድ اذن اخي في الله ከ80 ላ ከ80 ስንት ነው እስቲ ቆይ እንትን درسአችን ዛሬ ተሳውሳላችሁ እሺ ከ83 እስከ 90 ብታነብልን ሱረት ንሳ ቆይ ልጻፍልህ ከ83 እስከ 70 እስከ 90 ማለት ነው ከ83 እስከ 90 ኦኬ ሱረት ንሳ አኺ ፊላህ ቢስሚላህ በልና እነዚህን ትቀራና ግማሽ ሰዓት ቢሆንም ትንሽ በተፍሲር እንትና ሳልፋለ ማይክ ፍሪ አለይኩም ወራህመቱላሂ ወበረካቱ ይስማል ይስማል ኢንሻአላህ ይስማል أعوذ بالله من الشيطان الرجيم وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا فقاتل في سبيل الله لا تكلف إلا نفسك وحفظ المؤمنين عسى الله أن يكف بأس الذين كفروا والله أشد بأسا وأشد تنكيلا من يشفع شفاعة حسنة يكن له نصيب منها ومن يشفع شفاعة سيئة يكن له كفل منها وكان الله على كل شيء مقيتا وإذا حييتم بتحية فحيوا بأحسن منها أو ردوها إن الله كان على كل شيء حسيبا الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله حديثا فما لكم في المنافقين فئتين والله أركسهم بما كسبوا أتريدون أن تهدوا من أضل الله ومن يضلل الله فلن تجد له سبيلا ودوا لو تكفرون كما كفروا فتكونون سواء فلا تتخذوا منهم أولياء حتى يهاجروا في سبيل الله فإن تولوا فخذوهم واقتلوهم حيث وجدتموهم ولا تتخذوا منهم وليا ولا نصيرا إلا الذين يصلون إلى قوم بينكم وبينهم ميثاق أو جاءوكم حصرت صدورهم أن يقاتلوكم أو يقاتلوا قومهم ولو شاء الله لسلطهم عليكم فلقاتلوكم فإن اعتزلوكم فلم يقاتلوكم وألقوا إليكم السلم فما جعل الله لكم عليهم سبيلا صدق الله العظيم صدق الله العظيم وبلغ رسوله الكريم ونحن على ذلك من الشاهدين والشاكرين والحمد لله رب العالمين بارك الله فيك أخي في الله إذن عند سماچونو أهون ود تفسير نهيدنا يعني بيانس بيانس عند قماش ساعات تنش كقتلن يعني يتقمن البياس بارلو الله سبحانه وتعالى يقول في هذه الآية وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم إلى آخر الآيات يجن آية وندموش ناهتوش ينيا سرا يمتقل سنج ينيا بحريات إنيا يهن أين تبهريات لأننا عندنا تو يمتقبز آنج وإذا جاءهم أمر من الأمن أو الخوف مجمرا يهن تقبار يمنافق وش سرانو يسمه نقر مورات إرقت أنيانو إرقت أنياد اللم ترقاقت أهلال ترقاقتكم نيوسو ويمدو خبرو يمتعو كيتنو ما أنو يعلو من دنو ميلو منم نقر ساتاك بكا يوريز أسراج هنان كرن مالتنو الله اندزيها تارقو تتنكوك إلنا وإذا جاءهم أمر من الأمن أو الخوف تروهن مطفوهن خبر سيمتا سلا سلاموش سلا تورنت سلا من سلا ما نينيهم نقر سلا قلة سوت سيمتا كتا نقرون مغنفا يارقه بتقام اكزاجر يتارقه موراتو ونتينو اهون يسيت سرانو نلو نجي اهون انيانو يباسنو انيا بسنال ونتينو عندو سياسكين كسوست عمت بفيتنو يالين من بلوت ايك ابا من تنوكونو بمجلساتشن تياك عالين يالين لاسكن لاسكن ويفلقو كذا من علي the fastest يالو connection انتنو مندنو علي ينتنو يا وري ما سراجات يالي انا ملكت التسراج كفلك بتقام فطاري هونو مندنو بلو طيقنا كذا بحالا عندو تليجرام علو عندو تليفاكس علو عندو مش عارف تيل منامن علو انا بزو انتنالونا بسو هلاچوم ستناچو علاچو مندنو علو تلومن نو علاچو تلومن ذا فاستست نو علو ان سيتوچن عند خبر نغراچونا ودن تومن تسكراس بمولو باغرو لا يدرسوال بلو ياسقن نبر يستت النغاغرنو انيا هون نبسالن اون من الى الله سبحانه وتعالى اباكاچو ملاساچون ارمو تاغسو يسمحو نغر اين نغرم انا من عليه اذا حصل شيء من الامن او الخوف او اي حادثه يشيعونه قبل التثبت نعم قبل التثبت ثم يعملونها كما يقولون من حب قبا دمو ورو اونتينو لنغراچو يفلغون وري بيسماهن اندالو ادلم ميتلالفو ابو انيس كسماو تنش چمرو لاخي في الله يناغرال اخي في الله تنش چمرو لني يناغرال يعني هون اندياوم لمچمر انكون نيا باينورو بانغاغرو تنش مرقنا يچمرلتنا اني ماغنيفاي هنا ودنا يتمطالچ كني دمو ودليلا كليلا دمو ودليلا كذا هلا من تهونالچ من حبه قبه من دنو حبه عند سنده تبازتا الى يمسجل قبه تهونالچ معناتنو الان الذي يحصل في البلد مثلا باقراچني من نغرو بناي تنتنا بزو نغر الله يهونه يالهونه كل نغر بعينو دايي ادرغو نو مياوراو سياورا عند سو سلازي يه نغر بتام متفونو او حصلت مثلا يعني مثلا سلا عند سو عند سو عند نغر تكستبتنا ياتش يالچو نغر ادلم يمتوراو ويم غدلا ويم تچمرا نو مثلا ببالنا ميست تطالو كو اغلي اغلي يبالال بزي عرفن زم بنلكو طرو نبر لا ابوانيس كميستو غا تطالا يبالال ادلم اشي تطالا الله يستارقاچو الله يغرا لاچو بلن زم انلمكو راساچن ككيساچن يامطان لمندنو تطالو تاقال او اندي اباتوا متو اسايا حالو راسن فنكتالو علو ابوانيس አይ ወአንስ ደሞ በጣም ተቆጣና በቦክስ አርጎ አባቷን መታና አብሷ ደሞ ተቆጣችና ሄዳለሁ አለች የለለኮ ነው ዝም ብሎ በቃ ሰው ፋብሪኬት ይህነው የጠላው አላህ Subhanahu Ta'ala طيب وهذه الاشاعات اخوه الغير مؤكده اذا نشرت اما ستضر الاسلام اسلمناني من ملكت نجر كوني اسلمناني غدال ياله يلله ماوراتو راسو سنت سوتش ضعيف ايماني نبراتشو اندغنا ايماناتشو بتقام شفلقلق الى اندغنا طيب او ستنفع العدو ويمدمو لتقلات كباد ارداتا ايساتهنو وربما تنفع لكم ممكن لنزام ياورو فايدة لست او اتشلال لكن فايدة مؤقتة فاذا ظهرت الحقيقة ونتو كتقلت ابوها لا ወይኔ ማነው አንተ እንደዚህ አላልከኝ እንዴ እኮ እገሌ እኮ ነው ያለኝ አንተ ለምን እንደዚህ ታወራለህ እገሌ እኮ ነው ያለኝ ተብሎ በቃ ምን እንትርክ እንትን ይበዛል يقول سبحانه وتعالى يا ايها الذين امنوا ان جاءكم فاسق بنبأ فتبينوا وانه نغرو فتبينوا ليش نتبين يا رب ان تصيبوا قوما بجهاله فتصبحوا على ما فعلتم نادمين نغ ويلين ويلين كمالت انت منينوم وري كسمع تاغس تنش صبر ارق انا زنب له بقى عند عند سوش قالوا يزي بشتاه يلاچو اكو سيدنا عمر بن الخطاب كسلمه ودياونو كسلمه كونو هدو ود النبياتي صلى الله عليه وسلم اشهد ان لا اله الا الله ان محمد رسول الله بلون تنسيل قد توطانا من عليه من اسرع ايصالا للنبأ على طيقه من نو تلو وريم يسرج منا من عليه كذا هلا من قالوت جميل بن معمر يمبال عند سو اسو نو من يفلقال سيدنا عمر اندا سلمه قد قريششو ماوق يفلقال متون دي متو تكونو من نو عند وري سمتو سيادر سايول قد يمسرجو من نو بلو سيطيق جميل معمر قالوت يتوقع سو نبر بزي عينت كذا هدنا يتل جميل بلو سيدنا عمر يا جميل ابن عمر قالوا الا تعلم انني شهدت ان لا اله الا الله وان محمد جنا كونو سايقرس وان محمد رسول الله سايقرس سيدنا عمر هدنا لقريششو يا قريش عمر سبع قالاتشو نا يتل معمر يبالالي تل جميل مش تل ومان يا جميل ابن معرم عمر انتنو اندزي هنهون يا اخوة كم وكم وكم رأينا مثل هذا طيب لا تذيع خبر غير مؤكد وانا قمنا قروا ستضيع الناس سولتات افانو وتهدم وتخرب بيوت الناس سنت بيت التافر سنو انا السما اللي هو اندموش ستألا تشوبيينو يتسمانو اشي انا واندموش انه هوتوش ان التاق السبر النارق ወሬው መጀመሪያ 100% መረጋጋት አለበት ደሞ ወሬው ራሱ መሰራጨቱ ጥቅም አለው ጉዳት አለው መሰተር አለበት የለበትም እና ምንድነው አንተስ ምን ትጠቀማለህ ይሄን ወሬ ከሰራጨው በኋላ ስምና እንዳይጎዳ ቤተሰቦቹ እንዳይጎዱ እሱ ራሱ ባለወሬው እንዳይጎዳ ብለ ማሰብ ነው እንላለን طيب فبدلا من اذاعته يا اخوه واشاعته قبل التاكد نعم لو سالوا الله عندما الله كتب القران انذهم لهم ملو تملكت القران من الله يقول ولو ردوه الى الرسول بذا غزي زم بلو انزا منافقوچنا ايماناتشو دكام ما يهونو انداند سوچ يهونو وري كمسرا كمعراب كسمين كدو يمتاو يماتوتنا وريون يسرچو نبر الله ينطلانا اباكاچو انانت اسلمنا بملكت كهوني ود نبياچن تملساچو ይሄ የሚወራው ትክክል ነው ወይ ትክክል አይደለም ወይ ብላችሁ ለነቢያችን መጠየቅ ለነቢያችን ለመጠየቅ ካልቻላችሁ ደሞ ኢላ ኡሊ አልአምር አንኩ አቡበከር ዑመር ዑስማን ሰሃባ አሉ منهم لعلمه الذين يستنبطونه منهم بدن بمستيرونا ሁለተኛው እንትኑ የሚያቆ አሉና እነሱን ጠይቀህ መጀመሪያ ከተረጋገጠ በኋላ ሁለተኛ ጥያቄ አለ ሌላ ምንድነው መሰራጨቱ ነው የሚሻል ወይስ መስተሩ ነው የሚሻለው ለእስልምና ይጠቅማል አይጠቅምም ለቤተሰቦቹ ይጠቅማል አይጠቅምም ብለህ ደሞ ولولا فضل الله عليكم ورحمته الى ስለዚህ እስቲ እንቀጥልና ተፍሲሩ ምን ይላል الله سبحانه وتعالى اذا انا احكي لكم يا اخي عند مثال لسطاعتكم بدل انا قلت لكم بدل اذاعه هذا الاشاعه انتنو كما السراجتنا كما بتنو وريو مجمرا ما رغاغت كذا حالا دومو مسرجتو تقمالو يلهوم بله انتن مالتنو اني عند سنغراچو بني يدرسو نو كسنت عبت بفيت نو برياض كتما شيخ ابراهيم ودا اسمرا هيدو شعبيا اسرچو تبلو በመላው ዓለም ተሰራጨ እኔ እኮ በሪያድ ነው ቁጭ ብያለሁ በሪያድ በጭንቅላቴ አልመጣም ወላ ወደ አስመራ ልሄድኩም እና እንደዚህ ብሎ ወላሂ ምገርማችሁ በጣም ይገረመኝ 3 ነጥብ ናቸው አንዱ ኡመል ሐማም ይባላል በሪያድ እኛ የምንሰፍርበት አንድ ኤሪያ ነው ከኔ ጋር እኮ ነው በአንዳንድ ጊዜ በአንድ መስጊድ ነው የምንሰግደው አንዳንድ ጊዜ ትንሽ ያኒ 10 20 ቤት ከኔ ራቅ ብሎ ነው በአንድ ሐራ ነው በአንድ ኤሪያ ነን 10 ሰግጄ ስወጣ ሼክ ኢብራሂም አለኝ አው አልহামዱሊላህ አለ ሰላም አለኝ በሪያድ እኮ ነው ሆኖ ምን ነው አልኩት መቼ መጣ አለኝ ከየት አልኩት ካስመራ መቼ አስመራ ሄድኩ አልኩት እራ አስመራ ሄዶ ከኤርፖርት ነው ሻዕቢያ አስራ ወደ እስር ቤት አስገባችሁ እኮ ተብለዋል እንዴ ማን ነው ያለ እንደዚህ አልኩት እንደዚህ እኮ ተወርተዋል ምናምን እንደዚህ ሁሉ ሰው እንደዚህ እያለ እኮ ነው አለኝ ቁልቱ ሱብሃንአላህ ሸይ ምን ላ ሸይ አልኩት ወደ ቤት ስመለስ ነገሩ ተሰራጭቶ ከሆላንዳ ከአሜሪካ ከካናዳ ወዳጆቼ ዘመዶቼ ጓደኞቼ በሙሉ ይደውልልኛል አንተ ደህና ነህ አለህ እንዴ ታስረዋል እኮ ነው ያሉን ይላሉ ላኪን አግረብ ምን ሃዛ ልንገራችሁ አግረብ ምን ሃዛ የሰው ልጅ ምግቡ ውሸት ካደረገው ሙሽኪላ ነው አተጅዓሉነ ሪዝቀኩም አነኩም ትከዚቡን ምን አለ ታውቃላችሁ አንዱ እኔ በሪያድ ነው ያለሁ እሱ በጅዳ ነው በመሀከላችን 1000 ኪሎ ሜትር አለ አይደለም አንዱ መጣና ሻይ ቤት ገባ 7 8 ነበሩ እዛ መጥቶ ጮኸ እዛ እንትኑ ሻይ ቤት ገብቶ እናንተ እዚህ ቁጭ ብላችሁ ሼኻችን እኮ ነው የታሰረው ሼኻችን እኮ ነው ማን ነው ሼኻችን ሲሉ ሼክ ኢብራሂም እኮ ታሰረ እንዴ እንዴት እንደዚህ ዝም እንላለን አላቸው እንዴ ሼክ ኢብራሂም እኮ በሪያድ አለ አሉ ኧረ አይደለም አስመራ ሄዶ ሻዕቢያ እኮ አሰረችው አለ ከዛ አረባ ካለ እኔ ከአንድ ሳምንት ነው 10 ቀን እዛ ነበርኩ በመጅልስ ሄጃ የሆት እኮ ምናምን አለ አንዱ አንተ ምን ታውቃለህ አሁን በዚህ 4 ቀን ሄዶ ቀጥታ አሰረችው እኮ ይላል አሁን ሁሉ ጨሁበት እንግዲህ ያኺ አረጋግጥ ምናምን ስለ ምን አለ ታውቃላችሁ እንዴ አሁን እኮ እኔ ከአንድ ሰዓት በፊት ወደ ሚስቱ ወደ ሪያድ ወደ ሚስቱ ደውዬ ሚስቱን አገኘህዋትና ምንድነው የተገኘ ምናምን ሰብሪ ስጥሽ ስንላት አው አላህ ይጠብቀው እንጂ ለዚህ ብሎ ዝም ብሎ አትሄድ አስመራ ይያል ነው ወደ አስመራ ሄዶ ተያዘኮ አላህ ስትዱ አርጉለት አለችኝ እኮ ሚስቱ አለ እኔ እኮ አለኮ ወንድሞች ያኺ ምን ትላላችሁ ስለዚህ ከዛ በኋላ ደወሉልኝና አንተ አለህ አሉኝ አለሁ እንዴ አንድ ሰው መጥቶ እኮ ነው ሚስቱ አገኘህዋት በቴሌፎንና እንደዚህ ሰብሪያ እስተስላት አው እንግዲህ ዱዓ አርጉለትና መከራ ነው ያገኘ ባልታስረዋል ብላ አረጋገጠልችልኝ እኮ ይላል አሁን ወደ ቤት ሄጄ ምን ልበላት ለሚስቴ ለጓደኞች ምን ልበላቸው ግራ ገባቸው እንዴ አንቺ አልኳት የቀለድኩ ባልሽ አስመራ ሄዶ ታስረዋል ወረ ማን ነው ባሌ ሌላ ባል አለኝ እንዴ አለችኝ እኔ እንጂ አንቺ እኮ ነው እንደዚህ ያልሽው ስላት ወረ ማን ነው ያለው እንደዚህ እና በጣም ግራ የሚያጋባ ነው እንደዚህ አይነት ስራ ያኺ ተሰወሩ معي እኔ ሌላ እንኳን ቢዋሽ እኮ ደህና ነበር ወደ ሚስቱ ደውለን አው አስመራ ሄዶ ታስረዋል ብለኛለች ስላል ይላሉ ስለዚህ ይህን ነገር ያልተጻፈ ማንበብ አላህ Subhanahu Wa Ta'ala በአርሽ ሆኖ ነው የጠላውና ይህን አያ አወረደ ማለት ነው የሚገርማችሁ ነገር ይህ ብቻ አይደለም ይህ ነገር ብቻ አይደለም وفي الصحيحين حديث النبي صلى الله عليه وسلم عن المغيرة بن شعبة رضي الله عنه قال نهى رسول الله صلى الله عليه وسلم عن قيل وقال أي الذي يكثر من الحديث كما يقول الناس من غير تثبت ولا تدبر ولا تبين نبياتشن بتعام قيل وقال تبالي تدرجي هوني هوني يهن نقر بتعام نبياتشن أستنكك والبلو المغيرة بن شعبة إنقرنا المالتنو طيب كذب هلا وفي الصحيح في صحيح مسلم من حديث أبي هريرة يقول أنه يقول من حدث بحديث وهو يرى أنه كذب فهو أحد الكذابين يعني إياوك إيه وريو وشات اندهوني إياوك إيه تككل على مهونون إياوك إيه يتناقره الله سبحانه وتعالى كذابوش بلو يمزقباتشو كنسو أندونو عليه الله سبحانه وتعالى وفي صحيح مسلم عن أبي هريرة عن رسول الله صلى الله عليه وسلم أنه قال كفى بالمرء كذبا أن يحدث بكل ما سمع بك بك يبك قالكو عند سو بسمو مناغرو راسو زكتنيا مهونن ياساو قال عند سو يسمعوا نجر أي نجر مي أخوة وند وند تلك سلتشا كرادة إلى لو سلتشا مهنا لبت يسمعوا نجر أي نجر مسو كفى بالمرء كذبا أو كفى بالمرء سوءا إن عند سو يعني هنو يسمعوا نجر إن يوم أنت بهنم يسمعوا نجر أي نجر مالو يقول سبحانه وتعالى لعلمه الذين يستنبطونه منهم واستنباط ألو من النبط هو أول مياه تخرج عن بئر حفرت أنت قرقوات تقفرنا كتا تقفر تقفر ونتاش ستهد مجمّر يفلك أوها نبط إبالال نبط إبالال أنه يستنبطونه مع الدمو يعني كوست مستيرو فلك أو يمياوتو تقلو قلو أنه ወሬውን ወደነዛ ሰዎች ሄደ ማን ነው ይሄን ትክክለኛ ወሬ ምን ነገርን ብለ አረጋግጠህ ተረጋግተህ ነው የምትሰራጨው እንጂ አያስፈልግም طيب فنقلت الكلمه من النبط من الحسيات في من الحسيات الى معنويات قالوا علماءچو ان المعنويات في الاخبار واخيرا من نجا من هذا القيل والقال وكثره الكلام ذلك من فضل الله نعم الله سبحانه وتعالى يمي وده كهونه كزه نس آيه وطحال نزي ما نتكونه آيه اون اسكهون درس يالهوت وده سمانة سستنيو آيه نو من قال الله سبحانه وتعالى ولولا فضل الله عليكم ان انت سحابهوش الله تأبك عدشو نو الله لي تأبك عدشو سلفلقه الله لي أسأل عدشو سلفلقه نو نجي اندنزا دكما إيماني لألاتشونا عندنا الزامنافق وشكو يتواجشو نبر ولكن ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا يهن نزي يسموت النايل سموت يترقاقت النايل ترقاقت أوريزم ولو بشابيت هونو بزا هونو كسيتوش هونو منامن هونو يمياوروتنا انتن الله سيتبك أتشونا انت تلالك تلالك صحابة وش الله سيتبك أتشونا كزي هدانا شوالي ثم قال سبحانه وتعالى كزي وطأنا انجري وندموش ازي لاي نقومنا عند سو يسمعو نقر اي ناقر مستير ما زلالو يوندنت ملكتنا والو عند سو ذري بلهم هنا اللبت عند خبر سمع مرقاقات اي او كون لزينو يا ايها الذين امنوا ان جاءكم فاسق بنبأ مجمرا متفوري كترسو اي متام كمنافقنا كدكامو إيمان نو ميمتاو إن جاءكم فاسق بنبأ فتبينوا مجمّر الله عزيزا يه أنتنا أنتها لله كذلك قطلو دمو مستراج أتال لبت يلبتم النزيه لتنطبوش بدم موالا لبن كذلك قطلنا الله سبحانه وتعالى كذيها وتعنا من عليه فقاتل في سبيل الله لا تكلف إلا نفسك وحرض المؤمنين عسى الله أن يكف بأس الذين كفروا والله أشد بأسا وأشد تنكيلا نعم الفاء فقاتل الفاء في قوله تعالى فقاتل هي سببية إلى اللو مكناتهم فقاتل سل كذب فيت عند نقر عليه لم سالي إن من لها اللو يسو يوم تفوسونه دمو يسو قنزب بزوب التوال عندنا دمو سلانت بزو مطفو يناقر نبر بي يناقر لهنا فلذلك إلى الله تكتاينو انقريك نقرو فلذلك فا فا يمتلو أهون يالفو ورينا أهون يميازه تئزاز هلتم يميازقنا نيو إذن فقاتل في سبيل الله كذاب فيت يالف انتنا اللي يالف يناقر اللي من دنو من دنو السوء الله سبحانه وتعالى يالو بقرآن نو ما لكم وما لكم لا تقاتلون في سبيل الله والمستضعفين من الرجال والنساء إلى آخر الآية يهنا لا لم الله سبحانه وتعالى كذب فيت ما لكم يا ناس اندي هسانو تشو يالكسو شماغليو تشو يالكسو سيتو تشو يالكسو زم بلاتشو تايار لاتشو لا الله بلاتشونا لنزيد كما سوش بلاتشو نكوان في سبيل الله دماتشونا تكسكسوم علي بفيت يزيه مرسى هون متى فقاتل في سبيل الله أنت محمد كلهم انبي جهادا فلقم كالو انت بتشانو تانا جهاد في سبيل الله هدنا يعني هوتنا تفعلو الله سبحانه وتعالى فقاتل في سبيل الله لا تكلف إلا نفسك. طيب نبياتشن أنكرت إزاز نوي متاو قاتل على شو. طيب يا ربي صحابة وشوس أمبي كانوا بس حرض حرض مالت يعني نقرأ شونا من أبرتها تشو عندي قتال عندي هادو قفافات شو مقفافاتنا مبرتاتات نو يالله انجي بأجو سابرقه سيف بأجو أرقه ناتواقع أتلوم سو. وحرد المؤمنين عسى الله أن يكف بأس الذين كفروا أنا بل لله بلا تشو لقتال كوات أتشو الله عندي ود اللم بله انجدي من دمي كسات هتاكمانتي قتالو لهادي تشلال لكاري تشلال قتالو للتشنف تشلال لما الشنف متشلال يهنقر غيب نو الله بيتشانو مياكو أنت قني الله انفروا سلاح الله سبحانه وتعالى جهاد سبار الشيب له من نسات نو اندزي كادر رقاتشو عليه عسى الله أن يكف بأس الذين كفروا ليش والله أشد بأسا وأشد تنكيلا الله سبحانه وتعالى شاينو تأنكرانو يمي مكربات سو السو يبلت اللي مكربات شو يتشلالنا أنت الشبه له ده سبيل الله إلنا من دم يكسد الله نومياك أو إلنا كذلك قلت من عليه إذن الجهاد في سبيل الله فرض على كل مسلم حسب حاجة الإسلام له أميرو هل مسلم يوتا جهاد في سبيل الله يلبلو كززي من نيو مسلم جهاد في سبيل الله فرض عنه والمارتنو والمعنى يا رسولنا قاتل ولا تكلف إلا نفسك لا تقول فلان أبا هذا يرجع كذا وهذا يرجع كذا لا يهل الله نمتتو لكن حرضهم يعني ادفعهم وشجعهم. نعم قتال في سبيل الله أخوة ذروة الإسلام تقال لك ذروة الإسلام مارتنا له تقارى مارتنا يسلمنا كفتنيا وتقاروا جهاد في سبيل الله نو اسلمنا يمدفرنا يما يدفر اسلمنا ودفيت يمهدونا ودهلا ميقوتتو جهاد في سبيل الله سينور بيتشان ويلال. كم مرة أمر الله بالقتال في القرآن قاتلوا في سبيل الله والذين يقاتلون في سبيل الله قاتلوا في سبيل الله سنت جزينه بالقرآن يقتال في سبيل الله الله سبحانه وتعالى يتكسو. طيب ثم قال سبحانه وتعالى عسى الله أن يكف بأس الذين كفروا أنت الشبلة تنسانا هدنا سيفنا قرادي يزه الله عندي ود اللي بله تسلفنا الله من دميات أتاقن يالله عسى عسى بالقرآن بالقرآن ميزان ارقت أنيا معلثنا عسى الله مالت من البات هذا اللب بقرآن بقرآن تفسير عسى الله مالت الله يهنا قريا درقان أي كف بأس الذين كفروا النزا كفروش يمتفرواتشو الله سبحانه وتعالى بلباتشو فراتشانا منا من أسقبتو يعني تورنتو ويم مقدلو ليسك أرو كوي تشلال أهون الله يميازو من جنو إن أنت لما وكيف اللقان لا الله بله دمه تفسر لا التفسم إن لما وقت نفلق والله ياك قال جن بزام سرت ويم جنة ويم جهنم لياس قباس لم يفلقنو. نعم حصل لي أخوة عسى الله أن يكف بأس الذين كفروا ما لترقموا كتب مرنيا هدنا تورنت هدنا ممكن الله سبحانه وتعالى نزا كفارك بإجات شو يزو تورنت لياس قري تشلال ويم لياس شنفات شو يتشلال ويم دمو للا مفتيه ليا متأي تشلال الله سبحانه وتعالى إن هنا قر تكستكو وزوك زيانة تكستو مثلا بدر الصغرى يمتبالو غزوة البدر الصغرى يعني تلقو بدر سيهون بدر الصغرى سمانيا سواتشو يزو أبو سفيان متو انقريه صحاباتشون لفج نبر لكن الله سبحانه وتعالى يعني تشو بوها قبتون دمي مواموا عدرقو مالتنو الحديبية حديبية من بالو متو لا شي أرات متو وتدروش عندما وتدروش عدلهم عمره لما رق يمتو سيف بيتشاي ميزو معتمرين ناتشو بكنا بياتشن قاين ببرو لكن عثمان بن عفان تقدلو تبلو سلتورع تورنت أززو نبياتش صلى الله عليه وسلم الزاقزي من المساري اللاتشو بمكة اللو قرشوت كولت كسوستشي بلاي ناتشو بيانس بيانس ولتشي وطعتو شالو الزا إن الله سبحانه وتعالى አማሟው ነገሩና አለ ጦርነት በቃ ተለያዩ ማለት ነው يقول سبحانه وتعالى وهو الذي كف ايديهم عنكم وايديكم عنهم ببطن مكه من بعد ان اظفركم عليهم نعم لان في الحديبيه اخوه حاولت قريش الهجوم لكن ما استطاعوا نبياتين لمجدل بالذات تقبلوا تقبلوا اندزي زرو زرو نبياتين لمطفات مطوا نبر لكن الله سبحانه وتعالى انت ملساتكم في غزوه الخندق غزوه الاحزاب ينبالوا 10 شي وتادروج تملكتوا 10 شي وتادروج كيهود قطفان بني قريظه بني النضير بني قينقاع قريشوش بمول تساسبوا 10 شي وتادروج نبياتين 2700 بتا نبروا كساتشو انديوم كنزي 2700 300 منافقوچو يعني تملس ود مدينه ነቢያችን ሰለላም 10 ሺ ወታደሮች ብርድ ነበር ራብ ነበር ጭንቅ ነበር ይሁን ሁሉ ሰሃቦቹ እየፈሩ ዓለምንም ጦርነት አላህ Subhanahu Ta'ala ጁኑድ ላከይ ምንድነው ጁኑዱ ከባድ ንፋስና ከባድ እንትን አድርጎ ኸይማቸው ድንኳናቸው በትንትትን አድርጎ ቆረሸቹ ሸሽቶ እንደሚሄድ አደረጋቸው ይሄ ማለት ነው عسى الله ان يكف بأس الذين كفروا እነዛ ካፊሮች محمد ناطفالن بلو سيمطو الله كل يا مماچو چله انت بتشا الله سياز جهاد سله اشي بلا تنسانا مفتيو الله قال نو ميلو طيب بل محاولات الاغتيال اخوه نبياتشنن لمجدل سنت غزي نو تمكرو سنت غزي نو تمكرو دومو غزوه تبوك غزوه تبوك يميبالو نجر ولاتشن يمناقو 30 شي وتادروچ يزو نبياتشن كروماويان لمجادلنا لطورنت لمكفت سيهدو ያንዶር መንገድ ሄደው ያንዶር መንገድ ሲመጡ አላህ Subhanahu Ta'ala ምን አደረገ ደም ሳይፈስ ሰሃባዎቹ ሳይነኩ ሌላ ወታደሮች አሳልፎ ቆየ ይሄ ቋንቋኛ አናቀው እንግዲህ በዛ ጊዜ ነው የነበረው አላህ Subhanahu Ta'ala ነቢያችን 30 ሺ ወታደሮች ይዘው ወደ ተቡክ ከመግባታቸው በፊት አላህ ሌላ ወታደሮች አሳልፎ ቆየ ምንድነው የማይቻል ወታደር የማይቻል ቁዋ ሩዑብ የሚባለው ሩዑብ ማለት يعني በነዛ ሮማውያን ከባድ ፍራቻና የነቢያችን ትልቅነትና የነቢያችን ፓወር በልባቸው ገባና በጣም ተርበከበኩ ፈሩ ነቢያችን ገና ከመግባታቸው አገራቸውን ትተው ሄዱ ማለት ነው አሰላሁ አን ይኩፍ ባእሰ الذين كفروا انت كفارن اتفرا مكنياتهم كافر اي فرام وندموش كافر انت ادلم يمتاودقو انت ادلم يمتاشنفو وما رميت اذ رميت ولكن الله رمى بغزوة بدر صحابوش على الشنفو الله نو يشنفو بغزوة احد الله نو يشنفو تقلال لا ترون نتوشو الله نو يشنفو نجي انزي كفاروش بلا اي فرام يمفر الله بتشانه ولا مالته يفلقوا اذا وهو الذي كف ايديهم نعم نكتلنا في غزوه خندق اندالكواتشو 10 شي في غزوه تبوك في غزوه الحديبيه طيب بل نبياتنا صلى الله عليه وسلم بزو غزي نو يعني يغديا مكرى يتدرغباتشو سبحان الله يغرماتشوال اندو عمره يادرغو نبياتين طواف يادرغو ከቁረሾ ተልኮ መጣና በስም በመርዝ የታሸ ቢላዋ ሻንጃ ያኔ እንትን ይዞ በስተጀርባቸው የተከታተላቸው ይሄድ ነበር ከዛ በቃ ወሰነና ቢላዋን አውጥቶ በነቢያችን ጀርባ ሊያስገባው ሲቀራረብ ጅብሪል መጣና ነገራቸውና በቃ ዘወራዱና በእጁ ያዙት فقال يا فلان ምንድነው ይخنጀራል والله ጣላት ምናምን ከመጣ ምናምን እሺ ምን ታስብ ነበር አሉት ምን ላ ምን ታስብ ነበር አሉት እኔ አቀሃለሁና ምንድነው የምታስበው ያ ረሱላህ ምንድነው ምናምን ምናምን ምናምን ሲል ነቢያችን ምን አደረጉ ለአንሁ ረሱል الرحማ እጃቸው አምጥቶ በደረቱ ላይ ትንሽ ነካነካ አድርገው ዱዓ አደረጉለትና ምን አለ ሰውየው ተቃላችሁ ያ ረሱላህ አላችሁ والله كنت اعد اعدائي على وجه الارض بزيها الدنيا بزيه مريت كبادو تألاتين برك أنتنه لقد له ما يمتحوت عليه. ولكن الآن أصبحت أحب رجل أحب خلق الله عندي مغلاتو إجاتشو أسكمتو نكان كارغو دعا در رقولتنا لك بردون دفسة سبت انتنو انتنا در ما أنه يكلكلو يسويو نقرون واندموش يكلكلو نبياتشنو لا عسى الله أن يكف بأس الذين كفروا الله سبحانه وتعالى أنه يكلكلو. طيب لكن جاءه وحي نا فالتفت فأمسك على صدره وقال بماذا تحدث نفسك يا فلان قال كيت وكيت وكيت فلما ضرب على صدره قال والله لقد كنت أبغض الناس إنسان أبغض إنسان إلي فالآن أنت أصبحت أحبهم إلي. عن أبي إسحاق قال قلت للبراء براء بن عازب يعني أبي إسحاق من بالو عند صحابي طيقت عليه الرجل يحمل على المشركين أهو ممن ألقى بيده إلى التهلكة عند سود جهاد في سبيل الله إياوك إيه يعني مشركو تشوت أنكرا مهونون حيلنيوش مهونون بزوم هنا تشون إياوك إيه سيفنا قرادي يزو جهاد في سبيل الله قبتو الزهر بيقدل هل هذا ألقى بيده إلى التهلكة يا أيها الذين أمنوا قو أنت من دنو يالو لا لا لا تهلكوا الآية بملاسية لك ولا تلقوا بأيديكم إلى التهلكة كالنسو يتاسبال عند سو جهد واستقفتو يعني كتقد ليلال قال لا ألو اندنو برا لا لأن الله بعث رسوله صلى الله عليه وسلم وقال فقاتل في سبيل الله لا تكلف إلا نفسك سلالو من ننو مسلم إمامو جهاد في سبيل الله بلو كوجه كتا السمع والطاعة بلو موت أثنو من دم كست ودفتو الله بشانو مياقو إنما ذلك يعني أيهون مالو. وعن أبي سعيد الخدري رضي الله عنه قال نعم أن رسول الله صلى الله عليه وسلم قال يا أبا سعيد ألوت رسول الله صلى الله عليه وسلم كنو يا أبا سعيد ألوت لا أبا سعيد يا أبا سعيد ألو من رضي بالله ربا وبالإسلام دينا وبمحمد نبيا وجبت له الجنة قالوا نبي أجن قال فعجب لها أبو سعيد فقال أعدها علي يا رسول الله من دنو متلو يا رسول الله فأعادها النبي صلى الله عليه وسلم فقال يا أبا سعيد من رضي بالله ربا وبالإسلام دينا وبمحمد نبيا وجبت له الجنة. طيب فأعادها الرسول صلى الله عليه وسلم ثم قال رسول الله صلى الله عليه وسلم وأخرى يا أبا سعيد ألوت يرفع الله بها العبد 100 درجة في الجنة ما بين كل درجتين كما بين السماء والأرض. قال وما هي يا رسول الله قال الجهاد في سبيل الله والحديث رواه مسلم في صحيحه. إذن درجة الجهاد في سبيل الله 100 درجة ما بين درجة ودرجة ما بين السماء والأرض إلى النو تمام. إذن اسكزي اسكالكوي بك أن يالمسلين مكنياتهم ودليل آيان من نقباو من يشفع شفاعة حسنة بلن إن شاء الله لما تأوسام تنجمرا لن أهون ونتينو يهيك البتشة تبك ألتش أهون يالنات عند سو ملاسو يو يملاس ولمتا ما تكاتي اللبتم إن إني دمو زنبلو دسيت زنبلو سيتشاكاتشاك يميلو سيتو شاد اللوم أهون إنيانو من نبسوي علنو والله لنقراتشو اندموش زي رياض شهبيت 6 قباء يمت السماو كو قدو كونو والله اللو وطاتوش قبتو بسو الساعة طواف قبتو زهور أذان سيلي وطالو من يادر قالو اكالي تفتاتش اكالي تأقباتش اكالي وفره اكالي دمو كسا اندي اباتو متاكو كزاو هلا قردنيا قال لچو منا من سيلو بك الله نميس قطع بچا سنناقرو يهوني يالهوني ليلا دمو سبحان الله العظيم قردنيوش سيسبسبو والله اني نمقراتشو واندموش يا الدنيا لا الدنيا ميتاكم بنناقرو كترونو يا اخيرا توتنا لا الدنيا ميتاكم بچا مننناقرو يا الدنيا تاكم تاقنيا اللو تلاله لكن يا بوليتيكا يناغرونا عندو بروفيسور يونال ኤሌመንታሪ ስኩል ያልጨረሰ እኮ ነው። አሃ ጃፓን እንደዚህ ነች፣ ላ ጃፓን አይደለችም እንግሊዝ ሀገር ነች። እና እንደዚህ በፖለቲካ ይፈላሰፉ ምክንያቱም የሚያርቀው የሚያስታርቀው ነገር የለም። ቁርአን ካለ በቁርአን ልታስታርቃቸው ትሞክራለህ። ቁርአን የላቸውም፣ ሐዲስ የላቸውም፣ ጭንቅላታቸው ነው ቁርአናቸው። የፖለቲካ የኳስ የፍልስፍና የምን ሲናገሩ እነዛ በትክሻችን ያሉ ሁለት መላእክት እየጻፉ ናቸው። ምንም አያሳርፉም። ይጽፋሉ። መጨረሻ የጻፉት ነገር ስታይ እንኳን የአኼራ በአዱንያም የማይጠቅም ነገር ግን ተጽፈዋል። ወንድሞችና እህቶች ሐቂቀተን አብዛኞቻችን በዚህ ዓለም ነው ያለነው፣ በዚህ ሁኔታ ነው ያለነው። እነዚህ በትክሻችን ያሉ አያርፉም። ما يلفظ من قول الا لديه رقيب عتيد الامام احمد بن حنبل من يلالو عند سو اه كاله تامو كنو اه كاله قالو ملائكه يصفالال من بلو يصفال بلو سيطيقوت الامام حنبل اسو يتعززو قالو اندي صفنو وستم ستيرو جن يه اه يمتلو تقطتو نو هل قالها سخطا ام صبرا አም ፈርሐን ትርጉሞ አላህ ስለሚያውቃት ተጽፋ ወደ አላህ ትደርስና አላህ ትርጉሞ ስለሚያውቅ በትርጉሞ መሰረት ያኔ ጀዛ ይከፍላል ማለት ነው። ስለዚህ አይ ከላም ካፋችን የወጣ የሚጻፍ ስለሆነ እንጠንቀቅ ብለን የዛሬ ትምህርታችን በዚህ ብቻ ብንወጣ እኔ والله በዚህ 5 ሰዓት 10 ሰዓት መናገር እችል ነበር። ላኪን እስቲ አኺ ፊላህ ትንሽ كنيغا هنا اندج امر دمو تسفادر قال لهنا الله سبحانه وتعالى اياو بدقمو تنش يعني لهن لا تشنت اندي هون نعم اياو من إلال يقول وإذا جاءهم أمر من الأمن أو الخوف أذاعوا به أذاعوا مالت يفلقوا النققر بمتاع وري بسامو زبلو مسراج أثنو ولو ردوه إلى الرسول ይህ ነገር በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ስለሆነ በዛ ነገር ይገኝ እንጂ ለኛ ነው እስከ የውም አልቂያማ ለረሱል ሰለላሁ ዐለይሂ ወሰለም ጠይቀው ቢያረጋግጡ ወይም የነቢያችን ሰለላሁ ዐለይሂ ወሰለም ውበትና ያኔ እንትን የማይደፍሯቸው ከሆነ ደግሞ ኡሉል አምር አሉ፣ ከሌሉም ስለ ጉዳዩ የሚያውቁ ብዙ ሰዎች አሉና الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان الا قليلا بيئ الزلاسكم ان شاء الله ما يكفر الى الله اخي في الله قال لي ابو انس قال لي تنش بجمربت والله اعلم ما يكفر ورحمه الله وبركاته معادل معادل انت لا تقدمش معادل يس اور نو طياقه ليون يخلال ويم وقتها انغبغا بيون سلم يخل معادل يسمعشان اوكي خير ان شاء الله. بسم الله الرحمن الرحيم، الحمد لله رب العالمين، وافضل الصلاه وازكى السلام على حبيبنا محمد وعلى اله وصحبه واجانا معهم اجمعين. جزاكم الله خير الجزاء واحسن الله اليكم. استاذاتين الله سبحانه وتعالى سراوت كله اخلاص يا الله ادرغو يوم القيامه يلاك اجر الله يشتاچو يمجمريوا ايا داي نو تنش فوكس ما ادرغ مفلغوني الله سبحانه وتعالى واذا جاءهم امر من الامن او الخوف اذاعوا به الملولاي اسدساچي ميهون اسازاي ود وچ موطات اندالللبتنا የለቁንስ ማንኛውም ነገር ሁሉ የሚመለከተው አካል ዘንድ መቅረብ እንዳለበት ከሁሉም በላይ የሚመለከታቸው አካል አላህ ወደ ቁርአኑ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም ወደ ሐዲሳቸው ዑለማ አላህ ያብዛልን በየአካባቢው ያሉ ዑለማዎች ወደ ዑለማ ይመጣና ሹራ ተደርጎበት ከዛ በኋላ መወራትም ካለበት ወደ አክሽን መወሰድም ካለበት ሹራ ከተደረገ በኋላ መሆኑ። ሌላኛው አንዳንድ ጊዜ አላህ Subhanahu Wa Ta'ala በተለይ ዕርድ المسلم የሙስሊم ክብሩ ላይ ስሙ ላይ የሚደረግ ዘመቻ أمنا عائشة رضي الله عنها وأرضاها لاي يتدرجوا حديث الإفك ناس ملكته وتحسبونه هينا وهو عند الله عظيم لال إن أنت بكالالو يمتن ملكته تنقر كالله زندقن بتقام قزف تلك نقر هنا نمي تأبقوا كملاسو تشاتين يمي وتواب ذهن ياك ألافوش بكالالو سموزلي بهونو نقروش رمنا نقراتشو كالله زند من ያስከተላሉ የሚለው ምንም ግንዛቤ የሚባል የለንም ግንዛቤ የሚባል የለንምና እነዚህ እነዚህ ተነካቄ እንዲደረግላቸው ነው በተለይ በተለይ የሙስሊሞች ክብር ላይ አላህ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሪባ ሲተነትኑ ዝቅተኛው የሪባ ወንጀል አንድ ሰው ከናቱ ጋር እንደመገናኘት ነው አሉ ከፍተኛው አንድ ሙስሊም በሙስሊም ወንድሙ ክብር ላይ መዝመት ነው ሱብሃንአላህ አንድ ሰው እናትህ እየጠበቀችህ ነውና አልጋ ላይ ከናትህ ጋር ተኛ የሚባል እናትየውን በጣም ይከብዳታል ልጅየውን በጣም ይከብደዋል ነገር ግን አንድ ሰው የሰው ስጋ አቀረበውለት ማኘኩ የሆነ ያልሆነ ማውራቱ ግን በጣም በቀላሉ ሁኔታ እየተስፋፋ ነው የትም ቦታ በውጭም በደጅም በሙስሊሙም በሙእሚኑም يعني ይሄ ነገር ተለቃቂ ያስፈልገናል አላህ Subhanahu Wa Ta'ala ያግዘን ሌላው የማይመነከተን ነገር ባንቀላቀል ደስ ይለኛል ለምን አላህ Subhanahu Wa Ta'ala የነገራቶች መመለሻ ነብያችን አለይሂ ሰላቱ ወሰለም አድርጎልናል ولو ردوه الى الرسول والى اولي الامر منهم لعلمه الذين يستنبطونه منهم ودا الله ملكتنيا بملسوت بهوت يالو ود راساچو كموتو بوحالا ود حديثاچو اولي الامر من العلماء عالموچناچو ود عالم يمملس كله مفتياجينتو يمملسو امام الغزالي رحمه الله تعالى عليه لو سكت من لا يعلم لما كثر الخلاف የማያውቅ ሰው ዝም ቢል ኖሮ በሙስሊሙ ማህበረሰብ ላይ ጭቅጭቅና መነታረክ መበታተን ባልበዛ ነበር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እንግዲህ የሙስሊሙ አንድነት እየሸረሸረው ያለው ወሬ መሆኑ ልንገነዘብ ይገባል። hatta የነብያችን አለይሂ ሰላቱ ወሰለም ቤት እኮ ክፉኛ ጎድቷል እኮ። አብዱላህ ኢብኑ ኡበይ ኢብኑ ሰሉል አለይሂ ሚነላሂ ማ ይስተሐቅ ባመጣው ጣጣ ወሬ نبياتنا عليه الصلاة والسلام أمنا عائشة سيتيكم النبرة ميليكم كيف تيكم وستاتشو قدتاتشوال انديتنج ياتشن ديتنج يمي ودو أطبار بيتاتشو وري نبياتنا صلى الله عليه وسلم بيت قبتو انديتن دابلاشو كيف تيكم ياتشن ديتنج تامو أمنا عائشة رضي الله تعالى عنه ورضاه إنا ወሬ በየትኛውም ዘመን በማንኛውም ቦታ በየትኛውም ጊዜ የሙስሊሙ አንድነት የሚበታተን ነው ፕላስ ከአላህ ዘንድ የሚጠብቀን ከፍተኛ የሆነ ተጠያቂነት በጣም ከባድ ነው ከወዲሁ አላህ Subhanahu Wa Ta'ala ንግግር ነው እንግዲህ በመካከላቸው ወሬ ሰሙ ሙና አይሻ እንደዚህ ቋደረገች ሙና አይሻ እኮ ከከለ ጋር እንደዚህ አደረጉ እየተባባሉ በመካከላቸው ተነግሯቸዋል ያ የተነገራቸው ማስተላለፋቸው ነው እንግዲህ ከአላህ ዘንድ وتحسبونه هينا وهو عند الله عظيم يتبرمات በቀላሉ ታወሩታላችሁ ቀላል መስሎም ይስማችኋል ከአላህ ዘንድ ግን በጣም ከባድ ነው ከባድ የሆነ ጥያቄ የሚጠብቃችኋል ብሎ አላህ Subhanahu Wa Ta'ala ዛቻው የሚያስቀምጠልን ኢላኛ ወላ ፈضل الله عليكم ورحمته لتبعتم الشيطان الا قليلا الشيطان የሚፈልገው ምንድነው የሙስሊሙ አንድነት መበታተን ሙስሊምና አላህ እንዳይገናኙ ማድረግ ያአላህ ረህመት እየደረሰልን ነው እንጂ እንደምናወራው بنያዝኑ ወሪያችን ተከትሎ አላህ Subhanahu Wa Ta'ala ቅጣት ቢያወርድ ኑሮ لاتبعتم الشيطان كومبليتلي ሁላችሁ መሸይጣን ተከታዩ ተወን ነበር الا قليلا يتوسلوا سوج سيكر يتوسلوا سوج سيكر አብዛኞቻችሁ የሸይጣን ተከታዩ ተወን ነበር ይለናል الله Subhanahu Wa Ta'ala نسأل الله السلامة والعافية الله سبحانه وتعالى سلام يا درقن الله كتتن يوم قد يوفقن وهذا وبالله التوفيق فجزاكم الله خير الجزاء حتى لا أطيل عليكم الظهر صلاة من يقارية درسنا أم عادل من جاوة تشنبرة ጥያቄ ይሆናል ብዬ ገምታለሁኝ አቡ መሐመድ መሽቶባቸው ከመሄዳቸው በፊት ማይክል አንቺ ለልቀቅ መልሰሽ ጃውጭ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ፈጀዛኩምላህ ኸይረል ጀዛ አለ ሁስን እስትማዕኩም መላእካዎች ወላ ምን ለውል ኮይ ጽፋሉ ብለዋል እና የልባችን ሲጽፉታል የልባችን በልባችን እናስበው ነገር ይጽፉታል ወይስ እስከምናደርገው ይጠብቁናል እና ለምሳሌ አሁን ለምሳሌ ይሄን ጥሩ ነገር ይሄን ነገር አረግላታለሁ ለአከለ ይላል ለምሳሌ ወላኪ ሌላ ሰው ቀድሞ ያን ነገር አረግላት ለዛች ሰው እኔ ላረግላት ያሰብኩት እና ሁን ይሄ በخير ለኔ ጻፋል እንደዛ ነው በሌላ ጎኑ ደግሞ መጥፎ ነገር ላረግው ያሰብኩት እኔ ሌላ ሰው ቀድሞ አረግው ያን መጥፎ ነገር እና እኔ ላረግው አስቤያለሁ ኦሬዲ ግን ሲሄድ ያን መጥፎ ነገር ወይ ልናገራት ያልኩት ነገር ያ ሰው አርጎ ቆይ ሌላ ሰው እና በኔ ላይ ጻፋል خير ቢሆን ሸሩ እናችን ግልጽ ሊያርጉልኝ ነበር ጀዛኩም ላኸር ሰላም አለይኩም አክብሪ نعم معادل ጥያቄሽ ሁለት ነገር ያዘለ ነው አንደኛው ልመልሰው መጀመሪያ መላእክቶች ይሁን ሩሱሎች ይሁን ነብዮች ይሁን አንድ ሰው በልቡ የሚያስበው አለ አላህ በስተቀር የሚያውቅ ሰው የለም መላእካ ቢሆንም ደሞ አንድ ነገር አሁን በኮመን ሰንስ የሚታወቅ ነገር ልንገርሽ ማለቴ አሁን አያው በደንብ አተኩረሽ ብትሰሚው ኖሮ የጥያቄ ራስሽ ትመልሺው ነበር ምንድነው ያለ አላህ ስብሐ ወተዓላ ማ ይልፊዙ ምን ቀውል ማ ይልፊዙ በመላስህ ያልከው እነሱ ይጽፋሉ ማ ይልፊዙ ምን ቀውል ኢላ لديه رقيب عتيد مش ما يفكروا ولا ما يعني ان በመላስ የተባለው ነገር ብቻ ነው የሚጽፉ እነሱ የልብ ነገር አላህ ብቻ ነው የሚያውቀው እንምን ይላሉ ዑለማዎቹ በማንኛውም ሰው ልብ ያለ ኢማን ነው ኩፍር ነው ንፋቅ ነው ምንድነው የሆነው يقولوا هو صندوق مغلق لا يطلع عليه لا ملك مقرب ولا رسول مرسل የኢማን ጉዳይ የሐሳብ ጉዳይ የንያ ጉዳይ የተዘጋ የታሸገ ሳጥን ነው መላእክቶቹም መጥተው ሊያዩት አይችሉም ሩሱሎቹም ነብዮቹም ሊያውቁት አይችሉም አላህ ብቻ ነው የሚያውቀው ይህ አንድ ነው ስለዚህ ባሰብነው ነገር ያኒ እነሱ አይጽፉም ይህ አንድ ነው ሁለተኛ ጥያቄሽ ግን አንቺ እና አንዲት ሴት እንደተረዳን ማለት ነው አንድ ጥሩ ለመስራት አስበሽ ነበር ካንቺ ቀድማ ግን ያቺ ጥሩ ስራ ሌላ ሰው ካደረገችው በእድኒ ረቢ ሱብሃነ ወተዓላ ብዙ አሐዲስ አሉና የንያሽ ነገር አላህ ያኒ ይሰጥሻል ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አዱንያ ለአርባ አሉ አዱንያ ኮ በአራት ሰዎች ነች አሉ እንዴት አንዱ በጣም ሀብታም ነው ዒልም ደሞ አለው ዒልም አለው ሀብታ አለው በዛ በዒልሙ አድርጎ ለዛ ገንዘቡ በጥሩ ጥሩ ጥሩ ጥሩ ስራ እንትን ያደርሰዋል ለምሳሌ 10 ሚሊዮን ሪያል አለው ዒልም ደሞ አለው በዒልሙ አድርጎ ለዚ 10 ሚሊዮን አላህ በሚወደው ቦታ ብቻ ይውለዋል هذا اعلى ደረጃ ምክንያቱም ንያውና ድርጊቱ ሁለቱም ስለሰራው ማለት ነው ሁለተኛ አንዱ አለ ዒልም አለው በጣም ዒልም አለው ወላኪን ገንዘብ የለው አሁን ምን ይላል والله እንደ ወንድሜ እገሌ እኔ እንደሱ ዒልም አለኝ አቃለሁ ገንዘብ የት እንደምታውለው አና አቃለሁ ገንዘብ የለኝም ግን አላህ የሱ አይነት ገንዘብ ቢሰጠኝ ኖሮ ከሱ በላይ ጥሩ ስራ ሰራ ነበር ብሎን ያካደረጋሉ ነቢያችን ስራው ባይሰራው ለክ እንደዛ እንደሰራው ምን ዳይከፈላል አቡ ሙአድል በደንብ ተመልከሽው ነገር ያ ሰውየው በገንዘቡ ነው እንትን ያደረገ ይሄ ደግሞ በንያው ብቻ አጅሩ ሁለቱም አንዱ አጅር ይሆናል አሉ አላሁ አክበር ሶስተኛ አንዱ ገንዘብ አለው ብዙ ገንዘብ አለው ላኪን جاهል ነው የዛ አንጻር ነው ይሄ جاهል ነው ገንዘብ አለው በገንዘቡ አርጎ ዚና ያደርጋል ቁማር ይጫወታል ሰው ይገድላል ምን ያደርጋል ይخرب ቤት الناس الله ሚጠላው ብቻ ያደርጋል በገንዘብ አርጎ ምክንያቱም جاهል ነው እሺ ሌላ አለ አንዱ እርጉም የሆነ አላህ ይረገመው ገንዘብም የለውም ዕልምም የለውም جاهል ደሃ ነው ምን ይላል አርፎ ዝም ከመአለት ምን ይላል እኔ እኮ ገንዘብ እንደ እገሌ ቢሰጠኝ ባንኮክ ሄጄ ምሳ በልቼ ሶስት ሴቶች ዚና አድርጌ እራቴ ወደ ፈረንሳ ሄጄ እዛ እራት በላ ነበር ከዛ በኋላ ጧት ቁርሴ ደሞ ወደ ለንደን ሄጄ አንዲት ፈረንጃውት ይዤ እንደዚህ አርገ ቁማር ደሞ በስፔን ሄደ ደሞ ቁማር ጫወት ነበር ተክላላ ገንዘብ የለውም ዕልም የለውም ግን በንያው ብቻ እንደዛ جاهሉ በገንዘቡ የተጫወተው ወንጀላቸው አንድ ነው አሉ ለጥሩም ለመጥፈው ያደረከው ንያ ሳታደርገው አለመቻል ሳታደርገው ስትቀር ጥሩም ይሁን መጥፎ አላህ ይጽፍብሃል ይህ ثابت عن النبي صلى الله عليه وسلم በጣም መጠንቀቅ አለብን والله ለጥሩ ጥሩ ነገር ንያ አድርግ እኔ والله እንደገሌ ብዙ ገንዘብ ቢኖረኝ በየአመቱ حج አደርጋለሁ በየሶስት ወር ዑምራ አደርጋለሁ تحفيظ القران كفتاله ሶስት መስጂድ አሰራለሁ ድሆች ያሉ የቲሞች በሙሉ በቃ እኔ ሲራስ ገብቼ እንትን አደርጋለሁ ካልክ ባታደርገውም አላህ የሱን ምንዳ ይሰጣል لان امره سبحانه وتعالى كن فيكون የሚቆፍረው ወርቅ ለማውጣት የሚቆፍረው ነገር የለም አላህ Subhanahu Taala ከሰማይ አውርዱና ጨናቸው አምጡልኝ አይልም ኩን ኢላና ይሆናል እና ጥያቄሽ የተመለሰ ይመስለኛል ኢንሻአላህ አሁን ስለመሸ ሁለት ጥያቄ ብቻ እንጨምርና ከዛ በኋላ እንላያለን እላለሁ ማይክ ፍሪ السلام عليكم ورحمة الله وبركاته استمال يا جماعة استمال أستاذ توبيكو جيت إياكي متى يكي تشالا لوي مجمريا توبيكو جيت إياكي متى يكي تشالا أستاذ በጠዋት ዙሪያ ላይ አንድ መጠየቅ የምፈልገው ጥያቄ አለ። ኡስታዝ እንዳየሁት በሀጀረል አስወድን ለመሳም ሰዎች በጣም እንንጃ አንዳንዴ በግድ ነው ነፍሱን ይዞ የሚወጣው ሰው እዛ ቦታ ላይና ያንን ቦታ እንደዛ ሆኖ ተጋፍቶ መሳሙ ነው የሚበልጠው ወይስ ያንን ግፊያ ለራሱ ነው ሳይው በጣም የሆነ ወንጀል ነገር ይመስለኛል ሰው እዛ ቦታ ላይ እንደዛ መጋፋትና እንዴ ከመሆን መተው ወይስ ሀጀረ ላስወድን የመሳሙ ደሞ ሀጅር ምን ያህል ነው አንድ ይሄንን መጠየቅ እንፈልገው ሁለተኛ ደሞ መቃም ኢብራሂም ላይ መጨረሻ ላይ ረካዓተይን ስገዱ ይባላልና እዛ ቦታ ላይ በጣም ከባድ ነው መስገድ ፖሊሶች በጣም ይጠብቃሉ ያኔ እንግዲህ ከቦታው እንትን ነው ሰው እንዳይቸገር ነው እዛ ቦታ ላይና ያንን ረካተይን ያለ መስገድ ዑምራን ያበላሻል ዑምራኑን አው ጠዋፍን ተቀባይነት እንዳይኖረው ያደርጋዋል ወይ ሌላው ደግሞ ሶስተኛ ጥያቄ ያው ያለንያ ጾምን መጾም ሱና ሆኖ ግን ያኔ ሰው ሳይነይት አድሮ ጠዋት ከቤት ሲወጣ በሆነ አጋጣሚ ወይ ሰዓት ረፍዶበት ወይ የሚበላው ነገር ከቤት አጥቶ ወይ በሆነ ጉዳይ ላይ በላይ ትንይልና አይ ቃጾ ብሎ አሁንም ተነሱ አሁንም ጾምን መቀጠል ይቻላል ወይ ይሄንንም ለመጠየቅ ነው ሰላም አለይኩም ማይክ ወአለይኩም ሰላም የሰይድና ሱሌማን ወፍ ነሽ አንቺ ሁዱድ አይደለሽም የሰይድና ሱሌማን ወፍ ነበርሽ እንግዲህ على كل حال እህቴ በመጀመሪያ ሶስት ጥያቄ አይጠየቅም እኔ ኮምፒውተር አይደለሁም ሰው ነኝ አሁን ረሳሁት ሁለቱም ረሳሁት በቃ ግን ስለጻፍኩት አልহামዱሊላህ አስተውሳለሁ አንድ ጥያቄ ጠይቅና ከዛ እሱ ሲጨርስ ሁለተኛ ጥያቄ ነው የሚጠየቀው የሩማችን ህግ እንደዚህ ነው አንደኛው يالشو حجر الأسود النا يا مقام إبراهيم يمد الرجا وبمولو جهل النتنا بمولو مجمرة حجر الأسود مسام سنانا فرد عدلنا واجب ما عدلنا كسام كوترو كلا سام كوترو ما بروك أرجع تعملك تعلق بإجهنا غلاس عند ذكر ترجع له والسلام عليكم ولتنيا مقام إبراهيم بزه ولترك عمس قدم سنانو كتوافو من مجنونيات اللوم بمن نين يوم بطل سجروت شلاله لكن جهل النتيجة اللي من ترجع له هنجدي أبزنجة شن دزي ميارجو كفار استيامتوناتشو كباكستان كهند كتركيا كإيران كأفغانستان كمن يمتوناتشو يفاجعلو دمو سايتاوقاتشو عند تلك تلك تفات نميارغو تاقالاتشو عند تنش سنان لماغنيت سوني قدالو وأذية المسلم حرام بالقرآن والسنة وإجماع العلماء أذية مسلم زنبله منكاتو أودكه مرقاتو مسادبو بزو كونو ميكستو زا بزو نقرنا متسمو يماتالو يسادبالو ياوتكالو منو قدير لاتشو لمن دنو حجر الأسود لمسام سلزي كت أوافو منم قننيت يلو مجمرة هولتهم سناناتشو كتا چالن ديو سنة وكتا چالنو كالتا چالي منكرنو منكر سون قرف تره قفاتاتره اندزي اندزي مسام اي بكا سون يقدلك اندزي يا رقاتك بزاه ونه مجمرة درجة يمتساقدو صلاة دلو سو يا رقات اه يهدي يمتا يهدي أنت زين بلا رك يا أخي أن دانو تشكو من أين جهلنا تندلا شو على كم سلزي لا سترونا هلتم بجهلنا تمي درجو بمن يوم بطل السجد جلاله هلت ركعة حجر الأسود بات السموم من منجر يلوم سوستني أجن يسيام قداي على نيا ويم دمو صحيح وتش نيا مارج برمضان كان هون بليلة يتشال رمضان فجر كمقباتو بفيت نيا مارق اللب قال هوني صومو فرسنو ليلا قن ليلا سنة بمولو لمسالي نتني تشاهد الري توات تنساونا فجر كسساقد بقى يعني ما صوم دسالي خلاص صومي اللهو بيان نيا درقنا صومو تككلنو لني يفلقو سنة بيهون على رمضان سنة وبقى انبتلو تككلنا تياك او كترده تندزيكونا مالتينو شي ما يكفري عند تياك أبو تشاك أمر لين كزاي بك أنيال الله السلام عليكم يسمال جزاكم الله خير أستاذ تياك سلا الصلاة نو صلاة يمسجدو سوج إمام كالة بما أمومتشو في اللفيت مالات في الثكادان أي الثكادم يملون نبرة جزاكم الله خير بمصلي في اللفيت طبعا معرفو حرام من دهونا ندتك لكلا قن كإمام كالك كما أمومتشو بفيت مالافس ندقنا دمو كعباك كابلا لسوج نو تياكي وولا تياكي نبرة نقدي عند باند سلتوالة جزاكم الله خير عند نيو بتاك عن نبرة بتاك تسواي شهان تدرقو يملاكو اشي اشي اشي باندو بيتشاراكم انقدي مايك فيري السلام عليكم اشي انقدي يعني سوي يسجد بفيتو لاي مالفو امام بيهون مأموم بيهون بتشاون يمسجد هلو كل كلمة يسجد قطع المصلي تمر وتقطع الصلاة هذا حرام كل كلمة الا في مسجد الحرام ومسجد النبي صلى الله عليه وسلم بهولتهم تفكروا مكناتهم يما يتشال نقر سلهوني عندهم بزوق زين نيا ايتنال بكراودد هونو بتقام بسو بزات ركوع متوردو بسو جرباي هون على عندان قزي والله والله تك تك سلت انتن ودا ركوع ستورد ودا مريت لمورد اتشلم ركوع راسو سجود راسو بمن هونال بسو جربا هنا سلازي الزهلاي ما لفو بتكبارم يتاينو علماء وشن فقدوال بمدينة عند الزهنو سوستانيا عند مدينة عند مكة كهوني مسجدو በጣም ጥቅጥቅ ያለ ሰው ካለ ይፈቀዳል በኖርማል መስጊድና ብቻውን የሚሰግድ ግን አይፈቀድም እንዲያውም ምናሉ ዑለማዎቹ hatta ነቢያችን ሰለላም አንተ የሰገድ ከአንድ ሰው መጥቶ በፊቴላ ሲያልፍ ተከለክለዋለህ አትናገርም በእጅ ተከለክለዋለህ እንቢ ብሎ ገፍትሮ ለማለፍ ከፈለገ በደንብ ተከለክለዋለህ እንቢ ብሎ ለማለፍ ከፈለገ ትመተዋለህ እንዲያውም ተሸክመህ ልትጠለው ትችላለህ ጥምጥም ከሆነ ጥምጥም ታረጋለህ ከሱ ጋር ምንም ሰላቱ አያፈርስም ምክንያቱም እናሉ ነቢያችን يعني كتتألا تتألو لأنه شيطان عليه أو لك أنه شيطان له يسجل كتملس ستلو إما يملس يه بسو قرص شيطان له إنه بلو على النبي صلى الله عليه وسلم ولتنيا نقر بزوسو إما يقو نقر من دنو بفيته ألفة يمي بالو مانين يوم فيته هذا اللم كسجوج سجوج يمتود كبت كذاب لاي كالفة من ما هذا اللم يلف ዋናው ነገሩ ሰላቱን የሚያበላሽ እናንተኑ ስጁድ የምትወድቅበት ቦታ ከዛ በፊት አንተን ገፍትሮ አንተን ነክቶ የሚያልፍ ከሆነ ነው እንጂ ስጁድ የምትወድቅበት ከዛ በላይ ከሆነ ግን አትከልክለው ምንም አይደለም እሺ የተመለሰ ይመስለኛል ጥያቄው መጨረሻ እንግዲህ ሀያቲ ሁሉ ለአላህ ነው የሚለው የመጨረሻ ጥያቄ ሆነ ለሷ ማክፍሪ እንደናሱም አልহামዱሊላህ ከዛ ከነበረ በጣም በጣም አልহামዱሊላህ በጣም ደህና ነኝ እና አንድ ነገር ካሁን በፊትም አሁን የምቸገርበት ነገር አለ እሱ ምንድነው ፊቴ ላይ ሲለወጣ አሁን በቃ አይኔ በላይ ቁስል ወጣ በቃ ወዱ በማደርግበት ጊዜ ወዱ በማደርግበት ጊዜ ቁስል ወጣ እና እንዴት ላድርግ በፎጣ አድርጌ በውሃ እጄ በፎጣ እንት ለማድረግ ነው እሱም እንደዚሁ ቁስል ያወጣ ጀመረ ተመም ለማድረግም ልክ እንደሱ በእጅ መንካት አለብኝ እና እጅ እንዳልነካ ይህ ነገር ምን ማድረግ አለብኝ አንደኛ ጥያቄ ጻፈልኝ አዳራ ሁለተኛ ጥያቄ ትንሽ ከበትራለሽ እቺ ምንድነውሳ ሁለት ሸባብ አሉ እድሜያቸው 20 አመት ነው እና ሁለቱም ተጋቡ ወላጆች አልፈቀዱ እና ሴት ወገኖች አልፈቀዱም እና ተጋቡ አሁን በቤተሰብ ላይ ችግር ተፈጠረ ልጆች በጣም በጣም ማሻአላ ሱና የሚከተሉ ሸባብ ናቸው እድሜያቸው 20 አመት ነው ማሻአላ በጣም በጣም አላህን የሚፈሩ አምስት ወቅት ሰባት ግን ጣብቁ የሚይዙ ናቸው በተለይ ልጅ ማለት ነው ልጅታ ማሻአላ አባታ ሂጃብ በማድረጓ ስንት ችግር ፈጠረባት አሁንም ካልተለየሽ ይያሉ ችግር ፈጠሩባት እና በቀደም መጥቶ እዚህ ፊቴ ላይ በጣም ተጨነቀ ልጅ እና አሁን ስለዚህ ምን ትመክረኛለህ ሁለት ጥያቄ ናቸው መጀመሪያ ወዱ በማድረግ ተቸገርኩ በፊቴ ላይ ቁስል ስለወጣብኝ ማለት ነው ሁለተኛ እዚህ ስለ ትዳር ያደረጉ ሸባቦች ቤተሰባ በጣም አስቸገሩትና ልጅን ምን ትመክረኛለህ ስለዚህ ማለት ባረካላህ فيكم جزاكم الله خير ማይክ ፍሪ አላህ ከጀሃነም ፍሪ ይበለን ማይክ ፍሪ ኦኬ እንግዲህ ወንድሞች ሁለታችሁም እጃችሁም በታወርዱልኝ ደስ ይለኛል ምክንያቱም የመጨረሻው ጥያቄ ይሄን ልመልስ በመጀመሪያ ባራችሁ ሆነን ውዱኡ አላህ ብለዋል በቁርአን ነቢያችንም በሐዲሱ ብለዋል ፈተቁ الله ما استطعتوا ይቺ ትልቅ ምሰሶና ትልቅ قاعده በእስልምና መጠቀም ያለብን ነው ፈተቁ الله يعني اعبدوا الله ما استطعتم بمتشلو نجر انت ودو ستارق يما يسقايه بوتا بتشا وها انكاو قسل يالبت زنبله وها ينكابت اجهرقه ما بس كشالك تنش ابسو كالشالكم تو لانه فتقوا الله ما استطعتم يمتشلو نجر ارق في تنتا تبال هادلم اذا ست درس يما يسقايه كونه የምትችል ከሆነ እጅህ ወሃንካውና መስህ ታረጋለህ በዛ ቁስል ይሄም ካልቻልክ ተው ወሃ መንካት ያለበት የምትችለው ትነካና እሱ ተዋለህ ምክንያቱም ራሱ እየተሰቃየህ ማረጉም حرام ነው በحرامም ትወድቃለህ ምክንያቱም አላህ Subhanahu Ta'ala ሩክሳ ሰጥቷል ፍቃድ ሰጥቷል አሻሽሏል ላ መንካት ያለብን መስቀያ ያለብን ካልከማ ይህ ነገር አላህን እንትን ያላህን ድንበር መጣስ ነው ስለዚህ የምትችለው ነገር አርገህ ውዱእ ታርጋለህ ፊትህም በሙሉ ውሃ መንካት አይቻልም ካልሆም خلاص እጅ ታጥባለህ ሁለት እጅ መስህ ታርጋለህ እግርህን ታጥባለህ ወሰላሙ አለይኩም فاتقوا الله ما استطعتم ሁለተኛ ጥያቄ ግን እነዚህ ሸባቦች በጣም ተቃጥያ ናቸው ዑባድ ናቸው የምትላቸው እንዴት ሳቱ ይህ ነገር አለ ወልይ አመር እንዴት ይጋባሉ ከባድ ወንጀል ነው እንጂ እንኳን እነሱ ሰላታቸውና ዲናቸው ቀጥ ያሉ ጃሂሉን ቢሃን ያቃል አባት በህይወቱ ያለ አንዲት ሴት ሰማይና መሬት ቢጣበቁ ሊድራት የሚችል ሰው የለም አባት ከሌለ አባቱ አያቷ ማለት ነው አያቷ ከሌለ ወንድሟ ሸቂቅ ወንድሟ ሸቂቅ ከሌለ ወንድሟ ባባት ስንት ሆኑ እዚህ አራት ከዛ በፊት አንድ አለ ልጅዋ ካለ አቅማዳም የደረሰ ልጅዋ ካለ እሷም ይድራታል አምስት ሆኑ እነዚህ አምስት ከሌሉ አጎትዋ አጎትዋ ማለቴ የአባትዋ ወንድም የእናትዋ አይሆንም እነዚህ ከሌሉ የአባትዋ የራስዋ አጎት ልጅ ጠቅላላ እነዚህ ከሌሉ ቃዲ ወሊ አምር ሆኖ ይድራታል ነቢያችን ሶስት ጊዜ አሉ من تزوجت بدون ولي امر قالوا فانه زنا فانه زنا فانه زنا واجمع العلماء قاطبه جميع العلماء على ولي امر يا جباج ست نكاحه مجدد اللبت متادس اللبت سلازي توبا يبلو مجمرا نكاحون لما زد لما جدد لما سدس كتفلقه ثلاث طهارات تقيد تطبق سوا تلايتو ثلاث غزي يور ابابا متتو ከጸዳችና ከታጠበች በኋላ በማህፀንዋ ምንም እንደሌለ ከታወቀ በኋላ ካባትዋ ጠይቆ በስነ ስርዓት ያግባት አለበለዚያ አሁን ይህን ፈትዋ ከተሰጠ በኋላ አብረው እንዳይተኙ ባልና ሚስት አይደሉም ኒካሁ መጀደድ አለበት ኦኬ በዚህ ጥያቄ ኢንሻአላህ የዛሬ ጥያቄዎች ይደመደማሉ ቅርታ አርጉልኝ ልክ 3 ሰዓት ነው የሆነው ኢንሻአላህ እና አንድ 3 ሰዓት የተናገረ ሰው ባተሪም እኮ ይጨረሳል ሌላ ባተር እስከምንቀይር እንግዲህ እንትን ይሆናልና اللهم اشرح صدورنا يا رب اللهم علمنا ما ينفعنا وفهمنا ما ينفعنا ولا تعلمنا يا ربي ما يضرنا اللهم يا ربي عرفنا الوهيتك وربوبيتك انت عند مهنك في ألوهيتك في ربوبيتك في وحدانيتك في ذاتك عند مهنكن أسردان اشرح صدورنا يا رب العالمين بزيها الدنيا عندنا نتأفى بزيها الدنيا تأفى دمو بكأبر يتأفى بكأبر يتأفى بأخيرا يتأفى مصيرنا درشا وبمولو جهنم سلمي هون اللهم يا ربي لا حول لنا ولا قوة تأبك أنا ومن لو قال تأبك كان لك سيدنا آدمنا ستنا حواء يا درقوت دعانا من نارقو فإن لم تغفر لنا وترحمنا لنكونن من الخاسرين له أدم النحواء قال غفر كلن عفوك على الكنكو كن الزابت آميت أفوسوشن هنا لنا اللهم اغفر لنا وارحمنا إن لم تغفر لنا وترحمنا لنكونن من الخاسرين ربنا أتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك كل خير سألك منه نبيك محمد صلى الله عليه وسلم ونعوذ بك من كل شر استعاذك منه نبيك محمد صلى الله عليه وسلم لا إله إلا أنت سبحانك إنا كنا من الظالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته مايك فريد